وصحابته وسلم تسليما كثيرا. أما بعد، أحبتي في الله، السلام عليكم ورحمة الله وبركاته. سمان قدم جبتنا برا مكاكلا سؤطينو ميسماك هنا ملكة ستونس إن شاء الله. بارك الله فيكم. كما جعلش أدرس الله اندزو مستكاكل الله يدرقو. በባለፉት ወራቶች ውስጥ ወይም ደግሞ ባለፉት ስለ አቂደቱ ወስጥያ እየተማማርን ነበር። በመካከል አቋርጠን ነበር። ያን ያቋረጠውን ትምህርት ሳምንት ለመጀመር ሞክረን እንደዚህ ኮኔክሽን ያሰጣ ያስገባ ስለነበረ ትምህርት አልጀመርንም ነበር። ዛሬ ኢንሻአላህ እስከመጨረሻው ድረስ ጥሩ ሆኖ ለማማማር ከቻል موكرالو زي ان شاء الله. يقول المؤلف رحمه الله شيخ الاسلام احمد بن عبد الحليم المتيمي الحراني من بالو تعاليم لالو ايتنتنو معناه بمجمريا ارساچو كمتنو لاي يالوت ينبرو ومن دمو كاهم بفيت اندميتاوقو ايمان سلا ايمان يبرارو صالح عالم رحمه الله وهو الايمان بالله فالله ما من وملائكته سلا ايمان يتناغرو وكتبه ورسله والبعث بعد الموت والايمان بالقدر خيره وشره بلو نبر والايمان بالله وهو الايمان بالله ما من بلو سلا نبره لذا بابالاچو ماابراريا يامطونو شيخ الاسلام ومن الايمان بالله بالله كما من جمرتنو كما من جمرتنو الايمان بما وصف به نفسه راسون اندزه ني بلو بجلصو عجلالص او بلو ما من بالله كما من جمرنو مالنو بالله من يالله بلو سويو نجرجن الله سبحانه وتعالى راسون انديه ني بلو بجلصو بذا ايمان كارمنه امين ليبال ايتشلم مالنو يتبوث علي في كتابه القرآن لنا وبما وصف به رسوله محمد صلى الله عليه وآله وسلم توداج نبيات محمد صلى الله عليه وآله وسلم الله اندزهنا وبلو حديثات شولي بقلصت ملكو ما من با الله كما من شمرنا ومعلتنا با الله ما من سبال وستو عرات نجروتشن اندميا كات تناغرن نبر عندنا الايمان بوجوده الله سبحانه وتعالى بمنور مامن وانفراده بالربوبيه فطرت عالم سي فطرم هنا سيجل الناس ياشر بتشنياو بالسلطان مهونو مامن وبالالهيه اندزهو الله سبحانه وتعالى ببتشنينت فطرت عالمون اندفطره كله ببتشنينت مملك اندالبت مامننا اندزهم وبالاسماء والصفات الله سبحانه وتعالى سمون النباهريون رسول صلى الله عليه وسلم وانا قرآن اللي بتتك اسو ملكو عوام بلو ما من با الله ما من يمي لوست يمي كاتتو عرات وسان ينطبوش ناچو مالنو النزه عرات وسان ينطبوش كاك انسو امنت يمي بالنگر لينو رايت شلو مالنو طيب منالو رحمه الله الايمان بما وصف به نفسه راس اندينه بلو بظهري ومامن قالوا شيخ الاسلام تيمية رحمه الله باسمه مامن يميل التناقروا من الزبوت علي عالمه معلتنه سبحان بالله اسمه مامن بصفته مامن فرضنه قديتانه نجرجن شيخ الاسلام تيمية رحمه الله صفته ويمدمه يا الله سبحانه وتعالى ባህሪውን ብቻ ጠቅሰው ስሙን ሳይጠቅሱ አልኢማኑ ቢማ ወሶፈ ቢሂ ነፍሰሁ ፊ ኪታቢሂ ወቢማ ወሶፈ ቢሂ ረሱሉ ሰለላሁ ዐለይሂ ወሰለም በአላህ ማመን ስንል በባህሪው ማመን የሚለውንም ነጥብ ውስጡ ያካትታል አሉ። የስሙስ ስለ ስሙ አልተናገሩም። ጠይብ፣ እዚህ ቦታ ላይ ሙብተዲዎች ብዙ አይነት እይታላቸው። ለምሳሌ ጀህሚያ የሚባሉት እነርሱ የጀህም ኢብኑ ሶፍዋን ተከታዮች ናቸው። ኹራሳን አካባቢ በሚባል ሀገር ላይ ነው አፈንግጦ ከጀማዓተል ሙስሊሚን የወጣው እርሱ እንግዲህ የአላህ ስብሐነ ወተዓላ ስምና ባህሪ ስሙንም ባህሪውንም በሙሉ ሁሉንም ማልቀበልም ብሎ እንብኛ አለው ነው ومنهم ከነርሱ ጭምርትናቸው ፍርቀቱል አህባሽ لعنهم الله አሁን ያሉት ኢትዮጵያ ላይ ያሉት አህባሾቹ የርሱ ተከታዮች ናቸው ማለት ነው ربما يكونوا من اقبح كجهنيه من دون በጣም ድንበር አለፍ ጀህሚያዎች ናቸው ማለት ነው የጀህም ኢብኑ ሶፍዋን ተከታዮች የሚባሉት እነርሱ ናቸው አላህ Subhanahu Wa Ta'ala ወስ የማይቀበሉት ማለት ነው ሌላ በሁለተኛ ደረጃ ወረድ ያሉ ሙዕተዚላ የሚባሉ ቡድኖች ነበሩ በድሮ ጊዜ ሙዕተዚላ የሚባሉት በሐሰኑል በስሪ ጊዜ የተከሰቱ ጣይፋዎች ናቸው ሙዕተዚላም የተባሉበት ምክንያት ሐሰኑል በስሪ መስጂድ ላይ በሚያስተምሩበት ሰዓት ላይ የራሳቸውን ቡድን ከፍለው ገለል ሲሉ እዕተዘለና ዋሲሉ አሉ ዋሲል ከኛ ከነጠለ አሉ ዓሊሙ ሐሰኑል በስሪ በዛው ሙዕተዚላ ተባሉ እነዚህ ሙዕተዚላ የሚባሉት ደግሞ እርግጥ ነው በአላህ ስም እናምናለን ስሞች አሉት በአላህ ስም እናምናለን ነገር ግን ሙሉ ለሙሉ በባህሪው አናምንም በአላህ ስብሐነ ወተዓላ ባህሪ ፈጽሞ አናምንም አሉ እነርሱ በነገራችን ላይ እነዚህ ሁሉ ግን በአላህ ስብሐነ ወተዓላ ስም አናምንም በባህሪውም አናምንም የሚሉት ቡድኖች በሙሉ ሑጃቸው ምን እንደሆነ ታውቃላችሁ የቁርአን የሐዲስ ሑጃ አይደለም አብድን አላህ ስብሐነ ወተዓላ ራሱ በገለጸው መልኩ አዎ ብለን ከተቀበልን ሰዎች ጋር ይመሳሰላል ሙሻበሀ ቢል መኽሉቅ ከፍጡራኖች ጋር ፈጣሪ ማመሳሰል ይመጣል በሚል ደካማ ምክንያት ከንቱ ምክንያት ብቻ ነው ማለት ነው እንጂ አለበለዚያ የአላህ ስብሐነ ወተዓላ ስምና ባህሪ ከፍጡራኖች ጋር አይመሳሰልም ማለት ነው እንዴት እንደማይመሳሰልም አብረን እናያለን ኢንሻአላህ ተባረከ ወተዓላ ሌሎች ቡድኖች አሉ እና እነዚህ ሙዕተዚላ የሚባሉት የአላህን ስምና ባህሪ እንቀበላለን አፍወን የአላህን ስም እንቀበላለን ይሁን እንጂ ግን የአላህ ስብሐነ ወተዓላ ባህሪያቱን በሙሉ ለሙሉ አንቀበልም ይላሉ ሌሎች ቡድኖችም አሉ እነዛ ቡድኖች ደግሞ አሽዓሪያ ማቱሪዲያ የሚባሉት የተወሰኑትን ተቀብለው የተወሰኑን አንቀበልም ነው የሚሉት ለምሳሌ ሰባቱን ባህሪያቶች እንቀበላለን አላህ Subhanahu Wa Ta'ala ሌላውን በሙሉ አንቀበልም አሉ አብዱላህ አልሐረሪ ደግሞ የራሱ የሆነ መንሃጅ አወጣና 13 ተቀበላለሁኝ አለ መርጦ አቤት እንዴት አይነት እኮ መቸም ሱብሃንአላህ የርሱ ደግሞ የተለየ ነው አንድ የሚባል ነገር አለ እንደው ነህስሉት ለመሆን ካልሆነ በስተቀር በአይ አይን مثل هذه المساله الدقيقه يا حرري በምን አይነቱ ቀጥና በየትኛው አቅል ነው ከቁርአንና ከሐዲስ ስትንባጥ አድርጎ መዝሐብ مستقل ማውጣት አዲ አቅልን ተፈክሩ አንነ ኩረውየት الارض مستحيل ምድር ጠፍጣፋናት ብሎ በሚያስብ አእምሮ ቁርአንና ሐዲስ ስትንባጥ አድርጎ ማለት አይመስልም ይሄ ነገር ሊሆን አይችልም አስለን ሐታ በጣም ነው የሚገርማችሁ ሱብሃንአላህ العظيم ሌላው አህለ ሱና ወልጀማዓ የሚባለው ቡድን ነው አህለ ሱና ወልጀማዓ ብሎ ማለት የጣኢፈ ናጂያ ትክክለኛ የአላህን ስብሐነ ወተዓላም ሆነ ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሰሚዕና ወአጣዕና ሰምተናል እሺ አቤት ለበይክ ብለንም ተቀብለናል የሚሉ ናቸው አህለ ሱና ወልጀማዓ የሚባሉት ማለት ነው እነርሱ ምን ይላሉ አላህ ስብሐነ ወተዓላ በስሙም እናምናለን ይላሉ በአላህ ስብሐነ ወተዓላ በባህሪያቱም እናምናለን ግን ስናምን ፍጡራን ጋር ይመሳሰላል የሚል እምነት ፍጹም የለንም የለውም የእንዲዚህ አይነት እምነት የለንም እንዴት የሚለውን ወደፊት አብረን እናያለን ጠይብ ቢማ ወሰፈ ብሂ ነፍሰሁ ፊ ኪታቢ ግን ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ እዚህ ቦታ ላይ ሲፈትን ብቻ ጠቅሰው ስምን አልጠቀሱም ለምን ከተባለ ሱብሃንአላህ ብዙ አቅጣጫ አለው በአንደኛ ደረጃ ኢማ لانه ما من اسم الا ويتضمن صفه ስም አለው ስንል የትኛውም ስም ውስጡ ባህሪን የቋጠረ ነው ውስጡ ባህሪ አለው ስለዚህ በሲፈቱና እናምናለን ስንል በስሙ ማመናችን አይቀርም ለምሳሌ ረህማን ማለት እጅግ በጣም አዛኝ እጅግ በጣም ርህሩህ ረህማን የአላህ ስም ነው አይደለም وفي نفس الوقت እዛው ቦታ ላይ ግን ባህሪም እኮ ነው ማለት በዝነት የተሞላ ጌታ ነው አላህ Subhanahu Wa Ta'ala በጣም አዛይ ነው እዝነት የሚለውን ስታይ ሽፈት ነው ግን እንደ ስምነትም ስም ነው ስለዚህም አንዱን በአንዱ መተካት ይቻላል ብለው ስለሚያምኑ ሊሆን ይችላል شيخ الاسلام ابن تيمية رحمه الله يالو ነው ወይም او لان الخلافة في الاسماء خلاف ضعيف በአላህ ስም አናምንም ስሞችን አንቀበልም የሚሉት ህገ ወጥ ሙብተዲዎች እነርሱ ማለት ደካማ ወይም ደግሞ የሚነሱን የሚከተሏቸው ቡድን አነስተኛ ይሆናሉ ብለው ገምተው ነው ማለት ነው ለሚንክርሁ ኢላ ጉላቱ ልጀህሚያ ወልሙዕተዚላ ጠይብ ኪታብ አለው ኪታብ ማለት ፊ ኪታብህ ስል ሸኹ ኢስላም ተሚያ ረሕመሁላህ ቁርአን ላይ ማለት ነው አላህ ስብሓነ ወተዓላ ኪታብ ያለው አንደኛ ሊአነሁ መክቱቡን ፊ ለውሒል መሕፉዝ ለውሐ ልመሕፉዝ ላይ የተጻፈ መጽሐፍ ስለሆነ ነው ቁርአኑ ወመክቱቡን ፊ ሱሑፍ ለቲ በይነ አይዲ ሰፈረት ልኪራም ልበረራ እንደዚሁ በመላእኮችም እጅ ላይ ባለው መጽሐፍ ላይ የተጻፈ ሲሆን ወመክቱቡን ከዛሊከ በይነ ናሲ የክቱቡነሁ ፊ ልመሳሒፊ እንደዚሁ ሰዎች የሚይዙትን መጽሐፍ ላይ ቁርአን የተጻፈ ስለሆነ ማለት ነው ኪታብ ማለት ቢማዕና መክቱብ ነገር ግን እዚህ ቦታ ላይ ሸኹል ኢስላም ተይሚያ ፊኪታቢሂ አሉ መጽሐፉ ላይ ማለት መጽሐፉን ወደ አላህ ስብሓን ወተዓላ አስጠጉት ኢባፋ አደረጉት ለምንድን ነው ከተባለ ሊአነሁ ከላሙሁ ስብሓንሁ ወተዓላ የአላህ ስብሓን ወተዓላ ንግግር ስለሆነ ነው ማለት ነው ፈሃዘ ልቁርአን ይህ ቁርአን በፊት ለፊታችን ያለው ከላሙላህ የአላህ ስብሓን ወተዓላ ንግግር ነው ተከለመ ቢሂ ሐቂቀተን በእርግጠኝነት አላህ ስብሓን ወተዓላ ተነጋግሮበታል ፈኩሉ ሐርፍ ሚንህ እያንዳንዱ ፊደል አላህ ስብሓን ወተዓላ ቃል ነው ፈኢነላህ ቀድ ተከለመ ቢሂ አላህ ስብሓን ወተዓላ በእርግጥም ተነጋግሮበታል ማለት ነው ኢዘን በአላህ ስብሓንሁ ወተዓላ ማመን ሲባል በባህርያቶቹ ማመንን ውስጡ ያካትታል ሲባል ውስጦቹ ብዙ ነገርን ያስይዛል ማለት ነው አንደኛ فإن ذات الله تسمى بأسماء يا الله سبحانه وتعالى ذات سموچ አሉت ባህሪያቶች አሉت ማለት ነው ووجود ذات مجردة عن الأوصاف أمر مستحيل ባህሪ የሌለው ነገር የትኛውም ነገር በዚህ ዓለም ላይ ያለ ሁሉ ባህሪ ያለው ማለት ነው ስምም አለው ማለት ነው ከዚህ خالی የሆነ ነገር ግን ሊኖር አይችልም ማለት ነው ሌላው ልብ የምንለው ነገር ሙብተዲዎች የአላህ ስብሓን ወተዓላ ስምና ባህሪ አህባሾች እንቀበላለን አንቀበልም ሲሉ የራሳቸውን አእምሮ ሚዛን አድርገው ነው ለምሳሌ አላህ ይሰማል ወይም ደግሞ አላህ ሐይ ነው የሚለውን ይቀበላሉ ለምሳሌ አላህ ሐይ ነው ወይም አላህ ስብሓን ወተዓላ ሐያት አለው ብለው ያምናሉ ነገር ግን الله سبحانه وتعالى يد ويم اجالو بلو آمنم بهولتو مكاكل يالو ليونت من دنو هيوت عالو بلن سنل آمرو عجين يكبلو عال اجالو سنل دمو آمرو عجين يكبلو ام طيب انيا سلنا انت آمرو منا قبان عندي عرب قطعني منا لي بلال علي نحتو القوافي مما عديني هالي بلال قطم سقطمني بدن بملكو مقتمار لبني فما علي اذا لم تفهمي البقر እንሰሳዎች ካልተረዱት የኔን ግጥም ደግሞ ምንም ማድረግ አልችልም ይቅርታ አለ ይባላል ታዲያ ያኒ አላህ ስብሓነ ወተዓላ መልእክተኛ ልኮ እንድናምን ሲፈልግ ከኛ መልእክተኛውንና እርሱ የተናገረውን ነገር ነው እንጂ ቢአቅል ሙተኸሊፍ ኋላ ቀር በሆነ የአብዱላህ አልሐረሪ አስተሳሰብ ላይ እንድናምን አይደለም አላህ ስብሓነ ወተዓላ ሲያዘን ኢቨን ሀዛ ሸይ እንዴት ነው እኛ ስናምን አቅላችን አእምሯችን የአላህ ስብሓነ ወተዓላ ስምና ባህሪ ስንቀበል ሚዕያር ሊሆን አይገባም እርግጥ ነው ቁርአንና ሐዲስ አእምሮን አይቃረንም ግን አእምሮን አይቃረንም ማለት የሚስማማበትን ሁኔታ ዓሊም ሰው ያስረዳል እንጂ የኔን ስላልተረዳሁት እኔ ስላልመሰለኝ ቁርአኑን አልቀበልም ካለ ይሄ ሪዳ ነው ኩፍር عن الاسلام ነው ወልዒያዘ ቢላህ አላህ ይጠብቀልና ማለት ነው ኹሩጅ عن الملة ነው اذن እዚህ ቦታ ላይ ልብ ልንል የምንገባው ان صفات الله عز وجل يا الله سبحانه وتعالى ባህሪ من الامور الغيبيه የርቀት የሆነ ነገር ነው ማለት እኛ ልናየውና ልንዳስሰው አንችልም ማለት ነው። ኢቨን والواجب على الانسان نحو الامور الغيبيه ان يؤمن بها على ما جاءت دون ان يرجع الى شيء سوى النصوص ከቁርአንና ከሐዲስ ውስጥ ሌላን ማንንም ሳይከተል ቁርአኑን መቀበልና ሐዲሱን መቀበል ነው ማለት ነው። ይህን ስንል ደግሞ የኛ አስተሳሰብ አለብን አይደለም። የሰለፎች አስተሳሰብ ቁርአንና ሐዲስን በዚህ መልኩ ነው ያዘዘው። شيخ الاسلام ابن تيميه رحمه الله عمستኛው ጥራዝ ላይ 26 صفحه ላይ ሲናገሩ مجموعه ابن قاسم ላይ ማለት ነው امام احمد قالوا امام اهل السنه والجماعه من قالوا لا يوصف الله قالوا الله اي وصف الا بما وصف به نفسه راس الديني بنو بجلصبت ملكو قال هنا بستقر أو وصفه به رسوله وين دمو ملك تنو الله سبحانه وتعالى اندزهنا وبلو بجلسوت ملكو قال هنا بستكر الله يجلس يمالو لا يتجاوز القرآن والحديث بزي ملكو لاي يجن عمرو يمنا قبعو نقر اللم قرآن ان حديث عن الرامدم ይራመድ ማንንም ሰው አይገባውም ሲሉ ኢማሙ አህመድ ተናግሯል። ምን ማለት ነው ማለት يعني اننا لا نصف الله ان الله سبحانه وتعالى እንዲኖ ብለን አንገልጽም الا بما وصف به نفسه راسን በገለጸበት አልሆነ በስተቀር ወይም رسول صلى الله عليه وسلم ካልሆነ በስተቀር ማለት ነው። لمن القران ላይ በጣም ይሄ ነገር ተከልክሏል። ምን አለ الله سبحانه وتعالى سوره الاعراف ላይ قل بل انت محمد انما حرم ربي الفواحش جتاي ما ارمي ادرج صياف نغروچن نو ما ظهر منها وما بطن كصوا جلص يونه ميون يتدبقم نغير يونه بالاسم وانجلنا والبغي بغير الحق يا لاونت ما امصنم وانت تشرك بالله بالعام للتجارن ارمي ادرغو ما لم ينزل به سلطانا سورة العرف 33 مالتي نو من ما ين ما سرجنا حجة لا مرد يا لا وردبتن وان تقول على الله ما لا تعلمون على الله بالله لا يما تاوقوتن لا تلو نو اندي القران لا يبالتناغرو ملكو احاديث لا يبالتناغرو ملكو يا راسي لي مسلني النجر نوصل وين اندزا ادلم سلكو من معناته نو قول على الله بغير علم يا لوقت الله لي مناجر نو بالوقت الله لي مناجر دمو كلكلوان وان تقول على الله ما لا تعلمون قل انما حرم ربي يني جيتاي ارمي ادرغو ما قالاچو ምንድነው አንተ ቆሉ على الله ما لا تعلمون የማታውቁትን ላትሉ ነው። اذا فاذا وصفت الله بصفه لم يصف الله بها نفسه الله عندي ነኝ ብሎ ባልገለጸበት ባህሪ አንተ እንዲህ ነህ ብለ ስትገልጽ አላህን فقد قلت عليه ما لا تعلم የማታውቀውን በአላህ ላይ አልክ وهذا محرم بنص القران በአላህ ላይ የማታውቀውን ነገር ማለት ደግሞ ምን ማለት ነው በቁርአኑ ገለጻ መሰረት እርም ነው ማለት ነው። በሌላ የቁርአን አንቀጽ ምን አለ አላህ Subhanahu Wa Ta'ala ሱረቱል ኢስራ 36 ላይ ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ወቀት በለለህ ነገራት ትከተላላችሁ ረሱል ሰለላሁ ዐለይሂ ወሰለም ኢነ ሰማ መስሚያ ጆሮ ወልበሸራ ሱብሃንአላህ መመልከቻ አይን ወልፉአደ ማሰብ የአእምሮ ኩሉ ኡላኢከ ካነ አንሁ መስኡላ አጂብ አላህ ከጆሮ ጀመረ በፊት አስቡት። ይስማል يا جماعه ما ادري ان كنتم تسمعون يسمعتوا ነው جزاكم الله خير. طيب بني ادم يسو لج سيبال بمجرد اي يسمع شيئا جيرونه نجر يسمال كذام ييال كذام አምሮ ላይ ለዛ ላይየውና ለሰማው ነገር ሸክልና ቅርጽ ሰጠዋል። የትኛውም ተግባር ሱብሃንአላህ የትኛውም ተግባር ምንጩ ይህ ነው። ያይሰማል ያን ያበልቡን ያስባል ከዛ በኋላ ይተገብራል ማለት ነው። ሀደል መብደ እነዚህ ነገራቶች ሁሉ ተጠያቂዎች ናቸው ያለ ዕውቀት ምንንም ነገር አትበሉ አላህ Subhanahu Wa Ta'ala እና በአላህ Subhanahu Wa Ta'ala ላይ ማለት በጣም ከባድ ነው ولا تقولوا لما تصفوا ألسنتكم الكذب هذا حلال وهذا حرام لتفتروا على الله الكذب بعض الله لي وشت اللي تكتفوا إن الذين يفترون على الله الكذب لا يفلحون نزل بعض الله لي وشتني مكتفوا عيدنهم نس عيوتهم ما لاش والله سبحانه وتعالى طيب سبحان الله نجر جن عندي نجر على الزبوت عليه احباشوش من يلالو انيا يلالو نمسالي الله يجالو بلم سنامن كفطوران غير ما مساسل يهن بنا هل يلالو سلزم 13 باهري بتشانو صفات الثلاث عشر يميبال عالو مصحف راسو حيشان ليلاو بكل جن تنيا امرو غير يميسمع مون هنا يأتي سؤال ربما عاكدة طحوية يميبالو مصحف عبرن سنمامار ايه نقر تبرار طال نقر جن ይህ መጽሐፍ የተጀመረው አቂደቱ ጧሃውያን ያልተከታተሉ ጣሊቦች አሉ በሚል ነው። ምክንያቱም ይህ መጽሐፍ አቂደቱ ጧሃውያን መሰል ይላል። ምንም ጸሐፊዎቹ ቢለያዩም እና ምንድነው ሲባሉ አቅላቸውን ሚዕያር ነው የሚያደርጉት። የሚጠየቁት ጥያቄ አለ እዚህ ቦታ ላይ አላህ ለምሳሌ ሀያት እንዳለው ታምናላችሁ? እስቲ ለዚህ መልስ አቂደቱ ጧሃውያ ላይ ከነበሩ ተማሪዎች መካከል መልስ የሚሰጥ ካለ በጣም ጥሩ ነው። እንደዛ እጅ ማውጣት ይችላል ማለት ነው። ማለት አህባሾች ለምሳሌ አንዱን ባህሪ ይቀበላሉ አንዱን ባህሪ አንቀበልም ሲሉ ለምሳሌ አላህ Subhanahu Wa Ta'ala ሐይ መሆኑ እንቀበላለን ይላሉ አይደለ? ነገር ግን አላህ Subhanahu Wa Ta'ala እጅ እንዳለው አንና ሁለቱም ሲፈተ ዛት ናቸው። ሁለቱም የአላህ Subhanahu Wa Ta'ala ስምና ባህሪ ናቸው። ነገር ግን ይህንኛውን የማንቀበለው ይህንኛውን የምንቀበለው አእምሮ ስለሚቀበለው ይህንኛውን ግን አእምሮ ስለማይቀበለው ነው ይላሉ። ለዚህ ምን አይነት መልስ እንስጣቸው? አቂደቱ ጧሃውያ ላይ ከተሳተፋችሁ ጣሊቦች ቢሆን መልሱ በጣም ጥሩ ነው። ምክንያቱም እዛ ቦታ ላይ በሰፊው ተነጋግረንበታል መሰለኝ። እና በዚህ ቦታ ላይ ሙሻረካ ማድረግ የምትፈልጉ እጅ ማውጣት ትችላላችሁ። ጥሩ ይሰማል? ጀማ ይሰማል? الحمد لله طرو اذا عقيده الطحويه سيمارو ينبروا تاخروا سبحانه يميغبوت ربما يلوم معناته مثل تقريبا شيء طرو نو اذا ملسون اني لملس مثل انت قال ملساجه ان عندنا درجه باندنيا درجه ان انت لمسال الله سبحانه وتعالى صفة اليد وين اج الله سبحانه وتعالى اندار له عنا من مستلو فطران قاري مساس سلال بلاتشو فرتاتشو نوع لله يبالال حياة الساس يبال الله سبحانه وتعالى حي نوز يبال عندي فطران تشهر له حياة اللاتشو عدلم عدلم عندي الله سبحانه وتعالى حياة اللو سلزي ان انت باس كمتاتشو تميعي على راسه ها الله لا اله الا هو الحي الكيوم يلال لمثالي الله سبحانه وتعالى حليم وان كتناجر بولا غفور حليم يالا وبشره بغلام حليم بغلام عليم لا علم ان الله الله تامن اللهچو ارسو كن الله سبحانه وتعالى عليم انتون سيجلس اها ليلوچنم سوچ عليم بلو يطرابتا بوتا الله سبحانه وتعالى مالنو سلازي نزي ሁለቶቹ ሊመሳሰሉ አይችሉም ነው ምንለው ስም ገጠም ነገሮች ብቻ ናቸው። ነገር ግን የጅቡ አንኑ ምን ቢ ሐቂቀት ያ ቢሱፈቲ የሊቁ ቢጀላሊህ እናምናለን እንጂ እዛ የፈራችሁበት ቦታ ላይ እናንተ የሚያመናችሁበት ቦታ ላይ ሁለቱም እዛው مستنقع üst ይጥላችኋል ነው ምንላችሁ ማለት ነው። ኢቨን ሀያት አለው ስትሉ እኮ ሌሎች ፍጡራኖችስ ሀያት የላቸው? ሁለቱ ይመሳሰላሉ እኮ። ታዲያሽ ተሽቢህ አልመጣባቸውም? በነገራችን ላይ አለሱናዎቹ ምን ይላሉ? እነሱ ሙሸቢሃ ይላሉ። ማለት ፈጣሪን ከፍጡራን ጋር የሚያመሳስኑ ሙጀሲማ ይላሉ። ያኒ ኢማም ማሊክ የተናገሩት ነገር አለ። አላመቱል ጀህሚ ተስሚየቱሁም አህለሱና ሙጀሲማ። በነገራችን ላይ አላህን ከፍጡራን ጋር የሚያመሳስል እንደ አህባሽ አይገኝም በዚች ምድር ላይ። ለምን ብሎ ማለት لأنهم يشبهون عبد الله الهارري بالخالق الجبار يسجدون لله لله سجود يوردالو كما أنهم يسجدون لعبد الله الهارري لك لعبد الله الهارري اندم يسجدون له عبد الله الهارري اندم يسليه له الله يسليه له إذن هم أكبر مشبهة قبورية سبحان الله يعني أكبر خوارج في الدنيا ما خرجت عن طاعة الله وعطاعة القبور العلماء ህግ ወጥ ብሎ ማለት አሉ። ኸዋሪጅ ብሎ ማለት በዚህ ዱንያ ላይ በጣም ከባድ ኸዋሪጅ ብሎ ማለት አላህንም የሚብሎ ቀብርን የሚያመልክና የሚታዘዝ ነው። ከአላህ ጧ ይወጣ أعوذ بالله الله يطبقن انظروا كيف خذلهم الله واضلهم الله الله سبحان الله الله يطبقن يخلوا ፈተና ነው። ان هي الا فتنتك يخلوا ፈተና ነው። አንደኛ ራሳቸውን አላህ እየፈተናቸው ነው። ሁለተኛ ለሙስሊሙ ኡማ አጂብ ወላሂ ለሙስሊሙ ኡማ ፈተና አድርጎ ነው የላካቸው። እነዚህ ነው ብለም ሸጣው አለ። አስቡት እስቲ ዛሬ የተከሰተውን እንኳን ብታዩ እንደ ሙስሊሙ ኡማ ተምሮ እንኳን ወደፊት ራሱን ቀጥ እንዳያደርግ እንኳን አስቡት። ትምህርት ቤት እስቲ አንድ ደሃ ልጅ ዳቦና ሻይ እንኳን እያጣ አንጀቱ እያረረ ተምሮ በአህባሽ ምክንያት የሁሉ ተማሪ ከትምህርት ሲቋረጥ አስቡት እስቲ። የነዚህ ነው ሰዎች ሐላፊነት ማንንም አይሸከም። ይሄን ሁሉ ያ ጀማዓት الخير الله سبحانه وتعالى ቀን ሲያመጣ ያ አላህ በጣም እኮ ነው ጥሩ። አሁንማ እኮ በጣም መስመራቸውን እያስተካከሉ እኮ ነው። የሚገርማችሁ ነገር ግን والله يا جماعه احبتي في الله ታሪክ ምንም ነገር አይረሳም። ተሰጀል እያንዳንዷ ነገር ትጻፋለች። ተጽፋ ደግሞ ወንጀለኞች የሚታረሙበት ቀንና ሰዓት ስለሚመጣ ብዙ መበሳጨት ያስፈልግም ኢንሻአላህ። እና የመተራረሚያ ጊዜ ይመጣል ኢንሻአላህ። እናንተ ደግሞ አህባሾች አላረቀበት ዲክታቶር ማለት ባምባገነኑ ጫንቃ ላይ ቆማችሁ ስለሆነ የመጣችሁት اذا سقط العمود سقط الفرع ኢንሻአላህ ستسقطون جميعا ኢንሻአላህ። እና ከርእስ ወጣሁኝ አፍን። ያው ነገሩ እንፊዓል የሚያደርግና የሚያበሳጭ ነገር ስለሆነ የነሱ ጉዳይ ሲነሳ በአቂዳም በሁሉም ዙሪያ ላይ ስለሆነ የተነሳው ነው። ኢቨን አንድ ሁለት ነገር ስሙ ገጠመ ብሎ ማለት ሁለቱ ነገሮች አንድ አይነት ሆኑ ማለትን አያሲዝም። ቢአቅል በሲጥ ማለት ባጭሩ ይሄን አያሲዝም ማለት ነው ሁለቱ ነገሮች። ايه بالقران وبالحديث اللي يتتكسنا معناه لمثال نحن الان لا ندرك ما وصف الله به نعيم الجنه من حيث الحقيقه تملكتوت الله لمثال سله جنه صقاوش تناغروال فطورانوش ناتشو من الله سبحانه وتعالى فيها فاكهات نال اتكلتوتش قالو مغبوتش قالو جنته صلى الله سبحانه وتعالى ونخل يتمرزافوتش قالو على ورمان رمان ميبالم على سبحان الله وسرور هل قاوتش اندالو واكواب سبحان الله كواكبتوش اندالونا وحور مرت مرت يونو يجن السيتوش من دا الله سبحانه وتعالى اندالو تناقوال نقر قن ونحن لا ندرك حقيقة هذه الاشياء بجنة لا ياس كمتو الله سبحانه وتعالى لمسالي تمر ويم دمو رمان لكبت دنيا لين دمتو وقتلين نون دي ببال لعادلم ለምሳሌ ባንድ ነገር እዩት። ለምሳሌ ጽጽዋን ክንፍ አላት አውሮፕላን ክንፍ አለው። ለምሳሌ አውሮፕላኑ ክንፍ እንዳለው አመንኩ ማለት የጽጽዋኒቷ ክንፍ ጋር እኩል ነው ማለት ነው? እኔ እጃለኝ ብዬ ካመንኩኝ ማለት ነው። ለምሳሌ ግመሊቱ እጃላት ብዬ ካመልኩኝ። ለምሳሌ የፈረስም ፊት እግሩ እጅ ይባላል በአረብኛ። ሱራቃ ኢብኑ ማሊክ እኮ ሳኸት የዳ ፈረሲ ብሏል። ሁለቱ ይስማማሉ ማለት ነው? አንድ አይነት አይደሉም። ታዲያ ሁለት ፍጡራኖች ይሄን ያህል ከተራራቁ እንዴት ነው በፈጣሪና በፍጡር አመካከለ ሙሻባሀ ሊኖር የሚችለው? ኢላ ፊ አቅልኩም ሰኺፍ متخلف بونو اعمرو استصحاب كان هنا بستقر ማለት ነው። ለነገሩ ይሄ ማለት ለነሱ ሩቅ አይደለም ማለት ነው። ለምን ከተባለ ለምሳሌ እንደዛ አይነት ነገሮች አሉ ብሎ ሲናገር ጀነት ውስጥ ወለው ቂላ ሲፍሃ ለና ጀነት ውስጥ የተቀመጡት ምን አይነት ነገሮች ናቸው ንገረን ተብሎ ሰውየው ቢጠየቅ ላንስተጢዑ ወስፈሃ እንደዚህ ነው በመግለጽ አንችልም ለማ አላህ ምን አለ ፈላ ተዓለሙ ነፍሱ ማ ኡኽፊየ ለሁ ሚን ቁረቲ አዕዩን አለ አላህ ምን እንደተዘጋጀላ ነፍስ ምንም የምታውቀው ነገር የላትም ጀዛአን ቢማ ካኑ ያዕመሉን ይኹሉ በሚሰሩ ስራ ተግባር ነው ማለት ነው እንደዚሁም አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ከቡኻሪና ከሐዲስ ላይ በጠቀሱት ሐዲስ አዕደቱ ሊዒባዲየ ሷሊሒን አለ አላህ ደጋግ መልካም ባሮች እኮኒ አዘጋጅቻለሁኝ ማላ አይኑ ንሩአት አይኑ አላየችውን ወላ ኡዙኑን ሰሚዐ ጆሮ ያልሰማውንና ወላ ኸጠረ ዐላ ቀልቢ ልበሸር ማአነሁ ሙሰማ ፊል ኪታብ ወሱና ቁርአንና ሐዲስ ላይ ስሙ ከመጠቀሱ ጋር ነገር ግን ዛቱ ሙሻቢህ የለውም ማለት ነው ኢዘን ፈኢዛ ካነ ሃዛ ፊል መኽሉቅ ይህን የምንለው ፍጡር ላይ ከሆነ የጀነት ምግብ የምንበለው ሌሎች ፍጡራኖች ላይ የምንመለው የፍጡር ባህሪ ነው አይደለም አለዚ ውሲፈ ቢሲፋት ማዕሉማ ታዋቂ በሆነ ባህሪ የተገለጸ ከሆነ ወላ ቱዕለሙ ሐቂቀቱሃ ነገር ግን ውስጡን በደንብ የማናውቀው ከሆነ ፈከይፈ ቢልኻሊቂ በአላህ ስብሓን ወተዓላ ስምና ባህሪማ እንዴት ሊሆን ይችላል ማለት ነው ኢዘን ኢንሻአላህ የዛሬውን ትምህርታችንን በዚህ ብናጠናቅቅ ይሻላል መሰል سبحانك اللهم وبحمدك لا إله إلا أنت أشهد أن لا إله إلا أنت أستغفرك اللهم وأتوب إليك إن شاء الله بس هم من توي بروغرامات شن اسكم من الجناي درس الله سبحانه وتعالى بدلنا بدستا من الجناي الله يادرقن واندمو تشاتشن الله سبحانه وتعالى كأسر الناس لنا الله يادرقن سبحانك اللهم وبحمدك لا إله إلا أنت أشهد أن لا إله إلا أنت أستغفرك اللهم وأتوب إليك والسلام عليكم ورحمة الله وبركاته ميك بسم الله الرحمن الرحيم وندماچን ጥያቄ ጥሩ ጥያቄ ነው አንዳንዶቹ عبد الله الهرري ይላሉ አንዳንዶቹ عبد الله الحبشي ይሉታል እና የትኛው ነው ትክክሉ ነው በመሰረቱ በታወቀበት ስሙ ቢጠራም ጥሩ ነው ብዙ ስሞች አሉት እሱ شيخ الفتنة والقلاقل የመከራና የፈተና ሰው ተብሎ ይጠራል አልሚን ብዙ ስሞች አሉት እሱ ሀረሪን ቢባል ሀበሽን ቢባል አስሉ መንሸኡን ከማያት ስለሆነ በሁሉም ቢጠራ ችግር የለም ማለት ነው ነገር ግን በመሰረቱ አንዳንድ ሰዎች እንዴት እንደው ከሀበሻ እንደዚህ አይነት መጥፎ ሰው መጣ ሊሉ ይችላሉ ይሄ አይዲ ነገር ነው ሀታ ከቁረይሽ ከአረቦች እና አቡ ጀህል እና አቡ ለህብ እና ኡመይት ብኑ ኸለፍ እና ዑትባ ብኑ ረቢዓ እና ወሊድ ብኑ ረቢዓ كثير ان وليد بن المغيره انزه كله طاغوتاتوچ ከቁረይሾች ላይ መጡት አይደለም حتى الرسول صلى الله عليه وسلم አጎት ሆኖ ابو لهب ከዛው ከቁረይሽ ነው ማለት ነው اذا እንደነዛ አይነት መከረኛ ሰዎች መፈጠራቸው ለኢትዮጵያ ሙስሊሞች ነቅስ ነው ማለት አይደለም اذا ከአጠራሩ አንፃር ምንም ችግር የለም በየትኛውም ስሙ ቢጠራ ማለት ነው እና ስሙ ችግር የለውም والله ነው ትንሽ ገለጽ ልታረግልኝ ጥሩ ነው ያላንዳችን ለማ ሰላም አለይኩም الرحمن الحمد لله رب العالمين صلى الله وسلم على نبينا محمد وعلى اله وصحبه وسلم اجمعين አንደኛ ደረጃ የሙብተዲዎች መጽሐፍ ማንበብን አስመልክቶ ማለት ነው ነው የመጀመሪያው ጥያቄው መሰለኝ ወንድማችን ለምሳሌ አብደላህ አልሐረሪ መጽሐፍ ማንበብ ይቻላል ይፈቀዳል አይፈቀድም ነው ዑለሞች ኩቱቡ አህሊ ቢድዓ የሙብተዲዎች መጽሐፍን ማንበብ ያለባቸው ዱዓቶችና ዑለሞች ናቸው طالب العلم ለምሳሌ የዲን ትምህርት የሚማሩ ተማሪዎችና ዑለሞች ናቸው ማንበብ ያለባቸው እንጂ አዋሙ ተራው حزب ማንበብ የለበትም ማለት ነው لماذا لئلا يتأثر ربما يغتر بذا بميلو قال ወይም ደግሞ በሚናገረው ነገር በመጽሐፉ ላይ غرور ሊመጣበት ይችላል ማለት ነው ነገር ግን ዑለሞችና طالب العلم ግን ሊጠቀሙበት አይደለም እነርሱ ማንበብ አለባቸው ግን የሚያነቡት ሊጠቀሙበት ሳይሆን እዛ ላይ ያለውን ስህተት አውጥተው ህብረተሰቡ ያን ስህተት እንዳይከተል ለህብረተሰቡ የማስጠንቀቅ ኃላፊነት ስላለባቸው ማለት ነው ይሄ بمثابة الذبي عن الله وعن الرسول كالله انا كملك تنياو كدينا تشو لا اند مكلاكل نو يميقطرو دفاع عن الشريعه نو كشريعه لا اند مكلاكل نو يميقطرو معناه ايه نجر نجر جن ايه معنات كلهم سو مانبب جن يلبتهم ማንኛውም ሰው عوامو በተለይ طالب العلموች እና علموች ናቸው እርሱን ማንበብ የነበረባቸው ማለት ነው። ሌላው የሚገርማ ሌላው ደግሞ አንዳንድ ሰዎች አብዱላህ አልሐረሪ ሳይሆን የርሱ ተከታዮች ናቸው እንዴ እርሱ እኮ የሞተው ከዛሬ ከስንት አመት በፊት ነው እኮ በቅርብ ጊዜ እኮ ነው የሞተው እስከዛ ድረስ ሰዓት جمعيه المشاريع الخيريه تبيو السوس قال يلا دين دي ميسراو كذاس بفيت ايتوبيا بنبر بغزي باهريو اصلا شخصيته يسويو باهري شخصيه معاكسه تقاراني يونه سويه نبر بتفطرو عندن تاريخ لانببلاچو فرقه الاحباش نشاتها عقائدها اثارها يميلو دكتور سعيد بن علي الشهراني يتقصتنا احباشك سلا عبد الله الهرري سيناجرو من يلالو اخذ الحديث وعلومه يلالو علم يا علم الحديث بطام يتمارو كبوزو علموش تمروال قالو بحالا من اجلهم الشيخ ابو بكر محمد سراج الجبرتي مفتي الحبشه كشيخ محمد سراج تمروال بوزون حديث يوسدو كزانو يهنن ابابراچون مقالات السنيام لي صفوتال اظهار العقيده السنيه املي بوزو تمرت تمروا السيلو صفوان جينا اسبوت وانه حافظ القران والكتب السته باسانيدها قرانن تمروال حفظوال اندزو كتب السيتانم كن سندو شمددوتال مولو لمولو بلو صفوان نجرجن نيجرمو من على صحافي وقد ذكر لي الشيخ محمد صادق العفاري عند الشيخ محمد صادق يعفر عالم نبرو وهو من علماء إثيوبيا وعضو في المجلس الأعلى للشؤون الإسلامية وممن لازم الشيخ محمد سراج الجبرتي فترة طويلة من زمن منذ أن كان صغيرا أن بحث عن النتاجة جزئي كالو جمرو الشيخ محمد سراج قال عبرو ينبرو ناتشو النزه الشيخ محمد صادق العفاري معلنو ارساتشو عبد الله الحريري قال من سيادر قند نبر الزابط عليه سنقر منانو وأخبرني بأن عبد الله الحبشي أتى إليهم في شهر رمضان وهم يدرسون عند الشيخ الجبرتي عالم زند سمارو عبد الله الحريري برمضان كان نبر يمتاو يهن قدي ما نم سيقو بس عنتو يالنو يهن نيادر رقو ومكث عندهم شهرين فقط هلت تربي چاني تكامتو عصبتن قدي በሁለት ወር ውስጥ እኮ ነው እንግዲህ ኩቱብ ሲታቢ አሳኒዲሃ ዋ ዋ ዋ علم الحديث اكثرها يتمارو በሁለት ወር ውስጥ ነው አስቡት እነርሱ ግን ስንት ወር ስንት አመት እንደተቀመጣ ይናገሩ ወቀራ على الشيخ الجبرتي سنن ابن ماجه وشمائل الترمذي የትርሚዚና سنن ابن ماجه አለ ሙሉ ለሙሉ ቀራው ማለት ሳይሆን እዛ ቦታ ላይ እስካደረሰው ድረስ ቀራ ለምን ኩቱብ ሲታ ሲቀራ እስካሁንም ድረስ ማለት ነው እዛ ቦታ ላይ እስካሁንም ድረስ ያቀሩ እያንዳንዱ አቡ ዳውድ ላይ ይሁን ቡኻሪ ላይ ይሁን ተለያየ ኪታብ ላይ አንዳንድ ማድ ነው የሚያስጀምሩት ወይ አንዳንድ طبعا እንዴት እንደምገልጸው አንዳንድ ቦታ ላይ ነው የሚቀራው ያን ያዳምጥ ነበር ማለት ነው እርሱ وقد كان لا يصلي معهم صلاه الجماعه يزاني عالمو ጋር صلاه الجماعه ይሰግድም ነበር እርሱ وانما يصلي وحده عبቻውን ነበር የሚሰግደው وزعم ان امامهم سبحان الله እሱ ምን አለ እኔ ባልሰግድም በዚ በሰው እየተከተዬ ሲል ሸኺየው ምን አሉት ታዲያ ሸኹል ጀበርቲ ማለከ ላ ተሰሊ ማዕ አልኢኽዋን ፊል ጀማዓ ለምን ድነው ህዝቡ ጋር ወንድሞች ጋር ሶላተ ጀማዓ የማሰግዱ ሲሉት አነ ላ ተሰሊ ወራአ ማን ላ ይህሲኑ መኻሪጅ አልሑር እኔ ማ የሰውየው በቃ ቁርአንን በደንብ ስለማይቀራ ተከተዬ አልሰግድም አለ ዓሊሙ እኮ እየሰገዱ ነው አብሮ አስቡት እንግዲህ من قالت فأمره الشيخ الجبرتي أن يصلي في زاوية من المسجد كانوا يشربون فيها القهوة والشاي الزوء اللي مبالو عكابي ربما توقتي هنا إيان دان دو من درلي حتى قطر عكابي لي مسجد يا علم وش من ماري عسي هون لقبري وشم هنا لنقاروش للادي مزاوية مبالو زاوية بلو مالت لبنانا لشاي بيكي تزقع جنو ይህ በእያንዳንዱ መንደር ላይ አንድ ቃድና እንደዛው ያለ ማለት ነው። ከመስጂድ የተለየ ነው ይሄ። እዛ ቦታ ይሄደ እንዲሰግድ አዘዙት። የብቻ ስገድ አሉት። ወላ ይخرጀ الى الناس ወደ ሰዎችም እንዳይወጣ ሰዎች ጋር እንዳይቀላቀል አዘዙት። ለምን? حتى لا يسبب فتنه ፈተና እንዳይመጣ። የዛን እኮ ነው ገና لا حول ولا قوه الا بالله فنحن نكتوي بشرر هذا الرجل بس بسويه تنكون يهل مسلمون እንግዲህ ساعات üst የገባው ተመልከቱ። ከዛ ጊዜ የዛን ጊዜ ጀምሮ ፈተናው الله سبحانه وتعالى الله يطبقه አንድ አንድ ሰው እንደዚህ ነው። وفي نهاية شهر شعبان شعبان ور مجرش علي إيالا عندما رأه الشيخ الجبرتي مستبدا بديكتاتور النتو لأي من النقر أي كير من الزنبلوس ياسفر عرود ومشرا على انعزاله عن الصلاة معهم ومتعاليا عليه حتى شيخ جون بطع مسجد رأس يادر قسيعود قال لتلاميذه الكبار تلالك علموش يازونا منالو شيعه الى بلده وداغرو ادرسته اي اوصلوه الى المكان الذي تقف فيه السياره مكينا ودميقومبت اكابابي يزاچو تدو ثم يركب بين هناك الى بلدته هار كذا በኋላ وداغرو يهد سيلو عززو عالمو وبالفعل بتكبارم قام فناني من تلاميذ الجبرتي الكبار واخذوه معهم مشيا على الاقدام قرابه 6 ساعه ل 6 ساعات يميون اكابي ለስድስት ሰዓት አካባቢ የሚሆን አካባቢ በግራቸው ይዘው ሄደው ከሀገራቸው እንዲወጣ አደረጉት ማለት ነው። ሱብሃንአላህ ወአውሰሉ ان المهم ታሪኹ ይሄ ነው ባጭሩ። የሰውየውን ታሪክ መዘርዘር አይቻለም ኢንሻአላህ ኡስታዝ አልহামዱሊላህ አሉ ኢንሻአላህ ሳቸውም ተዓሊቅ ያደርጋሉ። برهانكم جزاك الله خير الف الف خير يا اخي طول الله عمرك انتن عينتون يبذلن እኔ እንግዲህ ቴስቲሞኒ ለመስጠት ነው። ሙፍቲ መሐመድ ስራይ ሳልህ አጎት የሚሆኑአቸው ሙፍቲ መሐሙድ ስራይ ሳልህ ደግሞ እኛ አካባቢ አሉ እዚህ አሜሪካ ውስጥ። አላህ እድሜና ጤና ይስጣቸው። አሁን ወደ 90 ተግተዋል። ባለፉት 2 አመታት ካልጋ ይነሱም ሱብሃንአላህ አላህ እድሜም ጤና ምስታቸው። እንግዲህ ስለዚህ ስለ አብደላህ ሀረሪ የነገሩን ነው ምነግራችሁ። ያውቋቸዋል አብራዋቸው ነበሩ። አሁን ኡስታዝ ሀቱ ቡርሃነኩም የተናገረው በሙሉ ትክክል ነው። እሱን ምነግረውናል ኢንፋክት ከአገርም እንዲመለሱ ወይም ከዛ ከራያ አካባቢ ወተመልሰው እንዲሄዱ ሸኙዋቸው የተባለውም ሁሉ እነት ነው። ከኢማሙ ጀርባ አልሰግድም ማለታቸው ይሄ ሁሉ እየታወቀ ሳለ አንድ ጊዜ አንድ ይሄ የሚረብሸው ሰው መጣ። ምን ማድረግ ይቻላል ይሄን ሰውዬ? አላህ ሱብሃነ ወተዓላ እንግዲህ እርግማን እንደሚሆን አላውቅ ምን እንደምናደርግ አናውቅም። ሙስሊሙን እየበጠበጠው ነው። ኤኒዌይ ይሄ ነገር ሙፍቲ መሐሙድ ባይ ዘ ወይ ሙፍቲ መሐሙድ ስራይ ሳልህ የጎታቸውን ስም ወስደው ሙፍቲ መሐመድ ስራይ ሳልህ ነው የሚባሉት። አሁን ኦፍ ኮርስ መካ ውስጥ ለብዙ አመታት የቆዩ እንዲያውም የራቢጣ አልኢስላሚያ ዋና ዳይሬክተር ሆኖ ዚ ኒውዮርክ ተሹመው ከዚያ ነው እንግዲህ ጦራታ ሲወጡ እኛ ጋር መተው ሲያስተምሩ የነበሩት። በአንድ ወቅት በየጊዜው በስፔሻሊ ጁምዓ ማታ ሐለቃ ነበርን ከሳቸው ጋርና የአህባሽ ሰዎች መተው ቁጭ ብለው ይማራሉ። እኔ ለነግራችሁ የምፈልገው ይሄን ታሪክ የአህባሾቹን ሸር ለማሳየት ነው። መተው ቁጭ ብለው ይማራሉ ይቀዷቸዋል። እና ሁሉ ጊዜ የሚጠይቁት ጥያቄ እጃን ስተው እንግዲህ ሰው ሙፍቲው ካስተማሩም በኋላ ጥያቄ መልስ ሲባል ሁሉም አንስቶ የሰላት ጉዳይ የአቂዳ ጉዳይ ሌላም ሁሉም በሚጠይቅበት ወቅት እነሱ የሚጠይቁት እቺ الرحمن على العرش استوى متلوه አንው every time ደጋግሞ የሚጠይቁት ይሄንን ነበር። እና ሁሉ ጊዜ የሚመለሱላቸው ያው አሁን ኡስታዞቻችን እንደሚያስተምሩን ነው። አልስቲዋኡ ማዕሩፍ وكيف انديت نو لمثالي انديت نو يميلون نجر الله الله يشاون يالون ان السوين يا تأويل ان نادر قم الله على العرش استوى قالوا خلاص بزان نامنا لن كذا وشي ممر امر هلو انفلقم يتلايم ملسي ستوات شوال باند وقت من يادر قوات شوال زي فيلادلفيا متبال كزي كواشنطن دي سي ودا هلسة التكل قد ما متين هلسة بنسلفانيا وس قالتش عند كتما قالتش الزانو ينسو هيد كورتر هيد كورتر اتشو عند مسجد اللاتشو እዛ ፊላዴልፊያ ብዙ መስጊዶች አሉ የነሱ መስጊድ ብቻ ነው የተለየ ቂብላ ያለው ታዲያ እነዚህ አብደላህ ሐሺ አልሐረሪ ተከታዮች እኛ ጋር ሲመጡ አህባሾቹ ቁጭ ብለው ይማሩ ምን ይሉና መጨረሻ ላይ ሶላት ለሶላት ስንነሳ ውጭ ይወጣሉ ከኛ ጋር አይሰግዱም ፋይናሊ ምን ያደርጋሉ እነዚህ ለበኒሶች ይዘው ይመጣሉ እነዚህ የሐረር ልጆች ናቸው አንፎርቹኔትሊ ለበኒሶችን ይዘው ይመጡና ሼኻችን ቤት ቀጠሮ ይዘዳሉ መጥተው ሊያነጋግሯቸው ሙፍቲ መሐመድ ሲራጅን ይደውሉልኝና ነጂብ እነዚህ ሰዎች አውቃለሁ ባህሪያቸውንና እኔ ቤቴ ሊመጡ ይፈልጋሉ እኔ ደግሞ ኦኬ ብያቸዋለሁ ምን ላድርግ አሉኝ አይ ግድ የለም ይምጡ ስለምን እንደሚጠይቁ ታናውቅም ምናልባትም አላህ ወደ ኸይር መንገድ ሊመልሳቸው ይሆናል ብለን ተነጋገር ለማንኛውም እኔ ከቤቶ ብዙ ሳረቅ እቆያለሁኝ ከአንድ ነገርም ቢመጣ ይደውሉልኝ አልኳቸው مرحبا አሉ መጡ እነዚህ ሰዎች ለበኒሶች ናቸው ይገቡና የሙፍቲው ቤት ምን ይጠይቋል ምን ይሏቸዋል ሽርክ ያስተማሩ ነው እርሱ ብሎ ይሏቸዋል ሱብሃንአላህ ሙፍቲው በጣም ተናደዱ ንዴታቸውን አላሳዩአቸው ምን ማለታችሁ ነው ሲሏቸው አላህ አርሽ ላይ ቁጭ ብሏል ብላችኋል ወይም ይሄ الرحمن على العرش استوى ميلون اندي هادرغاچو ترجمو مشرك نو متاستمروت الله جلاله اقرالو يالاچو من بلو هلو نغراچو ادامطونا ادامطونا اوكي اني ملس لستاچو ممار لممار كمتاچو لاستمراچو لليلا نغر كهونه شاي يقرب الله بسكوت الله اسوم بلونا انغدي كبيتي لاباراچوهم كن ستتشرسو متهد بسات سيدرس ما هيتچلالاچو علواچو ቢነግሯቸው ቢያስተምሯቸው ወዲ ቢሉ ወዳ ቢሉ ምንም እንቢ አሏቸው ሸኹ ደወሉልኝ ምን ላድርግ አሉኝ እኔ አባባ ነው የምላቸው አባባ እንግዲህ የሚያደርጉት ነገር ቢኖር እንግዶች ናቸው ስለዚህ እንግድነታቸውን ሲያበቃ እንዲወጡ ጠይቋቸው ምንም አያነጋግሯቸው እነዚህ ሰዎች አንደኛ ነገር የታወቁት በመንድነው በቫይለንስ ነው እኛ ደግሞ እኔም ጓደኞቼን ጠራሁና ተጠንቀቀን እንጠብቃለን ሙፍቲው ሱብሃንአላህ ቤታቸው ውስጥ ወንድ ልጅ የለም ሴት ብቻ ነው አንድ ወንድ ልጅ ያላቸው which is የታመመ ልጅ ነው አላህ እሱንም ያሽረው ፋይናሊ ውጡልኝ አሏቸው አላስቻላቸው ምክንያቱም በጣም በዛ ተነስተው ወጡ አየናቸው እኛ ውጭ ነበር ንማን እንደሆነ አወቅናቸው አላ ኩሊ ሐል ኡስታዝ ሀቱ ቡርሃነኩም ስለሳቸው የተናገሩት በሙሉ በህይወት ያሉ ሰው አሯቸው የነበሩ የሚያውቁ ያለውን ሸር ሁሉ የሚረዱ ይሄው በህይወት አሉ እኛ ጋር የተጻፈ ብቻ አይደለም እና በጣም በጣም በሚገርም ሁኔታ የጠመሙ ናቸው አይ ዶንት ኖ አላህ ያስተካክላቸው በተለይ የሚያሳዝነው ምንድነው ወጣቶቹ አይናቸው ያየ መከተላቸው አሁን ለምሳሌ ረቢዓ ለአወል ገብቷል ይሄ መውሊድ ተብሎ የሚባል ነገር አለ በየአካባቢው የሄዱ አዳራሽ እየተከራዩ እዚህኛም አካባቢ ሴቱም ወንዱ ተቀላቅሎ ዚክራ አይደለም የሚያደርጉት ያ اخዋኒ ጊታር አለ ጊታር ታውቃላችሁ ይሄ ዑድ ይሉታል በአረብኛ ደግሞ ዑድ ይባላል ይሄ ስምንት ገመድ ያለው ናት ለከ ጊታር አራት ገመድ ያለው ሳይሆን ወይም ስድስት ሳይሆን ስምንት ያረቦቹ አለ ይሄ ከስሩ ቦድ ይሆነ እሱን ይዘው ደፍ ይዘው basically party music ana unji entinim aymeslim endo zikrim aydellem afrika masha allah mabruk alek ya akhi antem hetachinim hikma mabruk alekum samonun algabahum inna masha allah migerm neger no subhanallah wattatun hullu yisabasbuna set wendelle takalaklono በቃ ቁጭ ብለው ይሄንን ሙዚቃ ነው የሚሰሙት ማለት ይቻላል እንደዚህ ያለ ከቢድዓም ውጪ ሌላ ነገር ውስጥ ያሉ ሰዎች ናቸው እነዚህ ለነሱ ምስክርነትም አያስፈልግም እኔ በበኩሌ አንድ መጽሐፍ የነሱ ሰው ከእንትን ይዞልኝ መጣ ከቤይሩት ቤይሩት ሄዶ ቁጭ ብሎ እዛ ተምሮ መጣ መሰለኝ መጽሐፎች ይዞ መጣና ለኔም ለሸኻችንም ሰጣቸው ተቀበልኩኝ ኢንፋክት አልሰጠንም ስጦታ አይደለም ግዙ ብሎ አለን እኔ ለሁለታችንም ገዝቼ አላወቅኩም እንደሆነ መጽሐፉን ለሙፍቲ መሐመድ ስራይ ሳላህም ሰጥቷቸው ቤቴ ገባሁኝ ከዚያ በኋላ እሳቸው ቤት ሲገቡ አንብበዋል ይሄን ነገር ደወሉልኝና ነጂብ ይሄንን አንብበሃል ወይ አሉኝ አላነበብኩም አልኳቸው ገና ነው والله በጣም የሚያጅብነው ትልልቅ ዑለማዎችን በሙሉ ኢብኑ ተይሚያን ኢብኑ አልቀይም አልጀውዚ በሙሉ ካፊሮች ናቸው የሚሉት እዚህ መጽሐፉ ላይ ብለዋሉኝ ፔጁን ነገሩኝ ከፍቼ አነበብኩኝ ሱብሃንአላህ ያ اخواني በጣም በጣም የሚያስፈራ ነው እነዚህ ትልልቅ ዑለማዎች ጃይንት የሆኑትን ሁሉ ካፊር የሚሉ ናቸው እነዚህ በአንድ ወቅት ከኛ ጋር የነበሩ አህባሾቹ ማለት ነው አንድ ሁለት ሶስት ናቸው ብዙ አይደሉም ባይ ዘ ወይ እኛ ጋር በብዛት ያሉት እንዲያውም የሐረር ሰዎች ወይም አህባ ሀበሻ ሰዎች ሳይሆኑ ለበኒሶች ናቸው አንፎርቹኔትሊ ውጭ ይወጣና ይሄ ወንድማችን እኛ ስንሰግድ አዛን ሲደረግ እሱ ወጭ ወጦ ባቡር መንገድ ላይ ለብቻው ይሰግዳል ጠጋ አልኩና ወንድሜ ለምንድን ነው እንደዚህ የምታደርገው ስለው አላህ እናንተን ሶላት አይቀበለውም ቂብላችሁ የተለየ ነው አለኝ ኦኬ ቂብላው የአሜሪካ ውስጥ ያለው 8 ሚሊዮን ሙስሊም በሙሉ ዑለማዎቹ በሙሉ መጅሊስ ሹራ አሜሪካ ውስጥ ያለው በሙሉ ያጸደቀው ነው ኢንክሉዲንግ የመካም የአዝሃርም ዑለማዎች ኢንቮልቭ አድርገውበት ኢንክሉዲንግ የዚህ አሉ ኔቨር ሪሰርች የሚባል ሳይንቲስቶች አሉ ሙስሊም ሳይንቲስቶች እነሱ ሁሉ ያጸደቁት ነው የእናንተ እንዴት ነው መሬት መጀመሪያ ነገር ፍላት ነው ወይ ክብ ነው ብላችሁ ታምናላችሁ አልኩት መልስ አይሰጡም ባይ አብዛኛዎቹ ጠይቋቸው መሬት ክብ ናት ወይንም ፍላት ናት ብላችሁ በትጠይቋቸው መልስ አይሰጧችሁም ዓለም ትልቁ የተባለው ሁሉ የነሱ ኢንጂነሩም ይሁን ሳይንቲስቱም ይሁን መሬትን ፍላት አድርገው ነው የሚያምኑት ሱብሃንአላህ እና ከዲኑ ዒልምን ብቻ ሳይሆን ከንቱንም ወደኋላ አይቀሩ ናቸው በኋላ የለም እንደዚህ ነው አለኝ ኦኬ ጁምዓ ትሰግዳለህ ወይ አልኩት አልሰግድም አለኝ ለምን አልኩት እንግዲህ እኛ አካባቢ እዚህ ዋሽንግተን እኔ የምኖርበት አካባቢ ወደ 50 መሳጅዶች አሉ እና አንዱ መስጊድ እንኳን ገብታ አሰግድም አልሰግድም ለምን ቅብላው ትክክል አይደለም ታዲያ እድሜ ልክን በሙሉ ጁምዓ አሰግድም አዎ ሱብሃንአላህ አትሊስት ቤት ውስጥ ሬጉለር ሰላቱን ከሰገድክ ኦኬ ጁምዓ ግን ዋጅብ መሆኑን አታውቅም ወይ በወንድ ላይ ዋጅብ መሆኑን አውቃለሁ ግን ቅብላው ትክክል ስላልሆነ አልሰግድም አንድ ሁለት እንደዚሁ ስንባባል ኦኬ ማሻአላህ ግዴለም አልኩትና በጣም በሚገርም ሁኔታ አንድ ነገር ነገረኝ ይሄንን እንግዲህ ኡስታዝ ሀዱ ቡርሃነኩም ካወቃችሁት አንድ ሼክ አለ መሰለኝ ግብጽ ውስጥ አልበደዊ የሚባል መጀመሪያ ስሙን አላውቅም ምን ይለኛል እከሌ የሚባል አልበደዊ የሚባል ሸክ ታውቃለህ ወይ አለኝ። ኖ አላውቅም አልኩት። ይሄን እንድታውቁት ብዬ ነው፣ ይሄን ያህል ኢምፖርታንት ሆኖ አይደለም። አላውቀውም አልኩት። ቴት ስለሳቸው ሳሰማ አለኝ። ምንድን ነው ልብስ ነግረኝ የፈለግከው አልኩት። እሳቸው አለኝ መዲና ሄደው ረሱሉላህ ሰለላሁ ዐለይሂ ወሰለም ቀብር ቁጭ ብሎ አጠገብ ዱዓ ሲያደርጉ ሰይዳችን ሰለላሁ ዐለይሂ ወሰለም እጃቸውን ከመቃብር አውጥቶ እጃቸውን ጨብጠዋቸዋል ሲለኝ እኔ ወደ ኋላ ተመለስኩና ሱብሃንአላህ በል እንግዲህ ያአኺ ደህና ደር ብዬው ተመልሼ እዛው አዳራሽ ገባሁኝ ዒልም ለመማር እኔ እሱን ለመምከር ነበር ተመልሼ እዛ ቁጭ አልኩኝ እሱም ተመልሶ መጣ ይቀዳል በተለይ ይሄ ካፍር ነው ለማለት በጣም ምላሳቸው ቅርብ ነው ከዛ ተለያየንና እኩል ሌሊት ቤቴ እገባለሁኝ ስልክ ይደወላል ሞስት ኦፍ ዘ ታይም እኩል ሌሊት ቤቴ ሲደወል እኛ አካባቢ ወይ ሰው ሞተ ምን እናደርግ እንደዚህ አይነት ጥያቄ ነው እና ብድግ አደርጋለሁኝ በዛን ሰዓት ስልኩን ሳነሳ ይሄ ወንድሜ ነው ነጂብ እንደምን ደህና ነህ አልহামዱሊላህ ደህና በጣም ወደ ወንድሜ ነህ አለኝ እኔም والله በጣም ወደሃለሁ ያ اخي አልኩ ለአላህ ሰጥ ዛሬ ግን ሸሃዳ እንድትወስድ ፈልጋለሁ አለኝ ሸሃዳ አው አሽሃዱ አን ላ ኢላሀ ኢላላህ ወአሽሃዱ አን ሙሐመደን ረሱሉላህ አልኩኝ ለምን ይላል ከኝ ስለው ዛሬ ከፍረህ ነበር አለኝ ሱብሃንአላህ ምን አድርገ ሲነገር ምናልባት አጥፍቼ ይሆናል ግን እኔ አላህ ከኩፍር ይጠብቀኝ ሳላውቅ የሰራሁት ነገር አለ ወይ ስለው አንድ የሚያመሳስሉት ነገር አለ እኔ እዛ ቤት እንደዚህ ትንሽ አዳሽ ተከራይተን ነበር ትምህርታችን የምንማረውና በእኛ አካባቢ ወደ 8 ቤተ ክርስቲያኖች ክርስቲያኖቹ ገዝተው እየሰሩ ነውና እኛ እንዴት መስጊድ አይኖረንም በሚል ቅስቀሳ ያደረኩኝ ስናገር ምን አልኩኝ እኛ ይሄንን የመሰለ ዲን ያለን እነዛ ደግሞ በማይረባ መንገድ ላይ ያሉ ዲናቸውን ከኛ አብልጠው ይሄውና 8 መስጊድ ሰርተዋል እምነታቸው በዛ በተሳሳተው መንገድ ከኛ እምነት ይበልጣል ብዬ አልኩኝ ይሄንን ስላልክ ከፍራሃል አለኝ لا حول ولا قوة الا بالله ان هي ان كل ما مساسل نو لمثاله طرسه اند بردو نچ نو بله ارغط بردو نو وي طرسه بيي قلت ايدلم مال اني بز عالم نات تمساسلهم قلت ان اخواني بزي هاينت نجر يا ايثيوبيان مسلم بمولو بجببت وقت አሁን አመታል ሞላቸውም እንግዲህ ገና ሲገቡ ይጀምራው በየመስጊዱ ይሄዱ በየቦታው ይሄዱ ቆማችሁ እጃችሁን ወደ ላይ አንሱና ሸሃዳ ወሰዱ የሚሉት በዚህ ነው ለምን እኔም ሁላችንም እዚህ ያለነው ለነሱ ሙስሊሞች አይደለንም ለነሱ ጨርሶ ሙስሊሞች አይደለንም ምክንያቱም አላህ ያለውን ቃል በቃል እናምናለን ያለ ተአዊል እነሱ እንደሚያደርጉት الله سبحانه وتعالى يد الله فوق ايديهم يا له لمثالي الله يد اجالو ان يدلنم لكن ليس كمثله شيء كلاتنا من مناوقو نجر نو الله ان يمثل من نجر يلم بامراتنا يمطاو نجر بملو الله لما مساسل بنن اسون اي مسلم قرصو this is هي انجدي ليس كمثله شيء مالت ايه نو ليلا نجر ايدلم ይሄንን እነሱ አይቀበሉም እና ይሄ ነው ችግራቸው እቺን ለማለት ነው والله ታሪኩ ይጻፋል አሁን ኡስታዝ ሀቱ ቡርሃንኩም እንዳሉ የታሪኩ ሰዎች ደግሞ በህይወት አሉ ገና አሁንም ይሄንን ለማለት ነው ጀዛኩሙላህ ኸይር عفوا يا استاذ ساتهم دقيقه هنوصلكبه بارك الله فيك والسلام عليكم ورحمه الله وبركاته ما يكفي بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم جزاك الله خير أستاذ الحمد لله وبارك الله في علمك وعمرك إن شاء الله وجزاك الله خير والله دسم المعلومات نيسة حتى ራሱ ሸክ ሰዓድ ይህን ቢሰሙ ራሱ በጣም ደስ ነው የሚላቸው። ስብሓንላህ የመጽሐፉ ጸሐፊ ማለቴ ነው። በጣም አላህ ጀዛህን ጀዛዋትን ይክፈሎት ኡስታዝ አልሐምዱሊላህ። በጣም ጥሩ ነው። ሌላው ግን ኡስታዝ አልሐምዱሊላህ ካሉት ውስጥ በጣም የሚገርመው ይህ መጨረሻ ላይ ኡስታዝ አልሐምዱሊላህ የጠቀሱት በጣም ይገርማቸዋል። ሰሚር አልቃዲም መጽሐፍ ጽፏል ስለ አህመዱ ሪፋዒ ታሪክ። ይሄ ኢትዮጵያ ሄደ የሚባለውም ያንኛው ጽፏል። ብዙዎቹ في تاريخ بالعالمين ሚላል እንደዚህ ጻፉት አለ። እዛ ላይ አሁን ኡስታዝ አልহামዱሊላህ የተቀሰው የተቀሰቱን ታሪክ ይተክሳሉ። ምንድነው የሚሉት? አህመዱ ሪፋዒ ሩቅ ሳሉ ህይወታቸው መዲና ይልኳት ነበር እና ህይወታቸው ረሱል ሰለላሁ ዐለይሂ ወሰለምን ከአካላቸው ተለይታ የዘየረች ተመለስ ነበር። መጨረሻ ላይ በአካላቸው ሲሄዱ ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጃቸውን አውጥተው የዘየሩበት ሁኔታ አለ ብሎ በግልጽ ጽፏል። እንደውም በግጥም መልኩ ነው ያደረገው ሰሚር የሚለው። ይሄ ሰሚር ማለት ኢትዮጵያ ሄደው ነው። ሌላ መጽሐፍ አለው ሰሚር ብዙ እንደዛ አይነት ኹዛዕበላት የሚያወራበት። ምን አለ እዛ ላይ ሲናገር ሪፋዒ አለ ምን አለ? في حالة البعد روحي كنت ارسلها አለ አሉ አለ ሪፋዒ ሩቅ ሳለሁኝ እኔ ህይወቴን እየላኳት تقبل الارض عني فهي نائبتي كاني مكتل هنا مدرن تسم نبر ارسو ياللبتنا كوابي وهذه نوبة الاشباح قد حبرت مالت يهيد ما هون يمتعوبت يا اكالي فانتانو يوتي ما منجزي مانتوني يمتعي تزيرا لچ على فامدد يمينك استي ارج اجهن زرقا عدرقلن كي تحظى بها شفتيان አካሌ ከንፈሪ አግይቶ እንድስም ብሎ ሲናገር አሉ። ተመልከቱ አስቡት እንግዲህ ይሄንን ሰሚር ኹዛዕበላቱ። ከዛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጃቸውን ዘረጋ አረጉና ቀኛቸውን። ከዛ በኋላ ፈቀበለ ሐሰይዱ አህመድ السيد احمد الرفاعي والناس ينظرون اليها ሰዎች እየተመለከቱ እንዳለ የረሱል ሰለላሁ ዐለይሂ ወሰለም እጅ ሳሙ። انظروا الى هذا الخداع በጣም የሚገርማችሁ እንደው እንደዛ አይነት ታሪክ አህመድ ሪፋዒ ለራሱ ሲመጣ አለ 12000 ሙሪድ ነበራቸው ብሎ ተናገረ። ከዛ እንደው ይሄን ያህል እንደው ቢያንስ ሌላውን ተውትና 12000 ህዝብ በግልጽ ያየው ታሪክ እንደው ተጽፎ ሌላ መጽሐፍ ላይ አይገኝም? እነብሃኒ እናሱ መጽሐፍ ላይ ካልሆነ በስተቀር ከዛ ውጭ ያለ ሌላ ሸክ ምንም አይነት ሊመዘግበው አይችልም። በጣም እኮ የሚገርም ነገር ነው። ሱብሃንአላህ ወላሂ እንደም የሚሉት طيب ይሄን ሲላንድ ልጅ አዲስ አበባ እንደው ይሄ እንዴት ሊሆን ይችላል ስለይ ከፈር አለኝ። ሱብሃንአላህ ለካ ኡስታዝ አልহামዱሊላህ እንደም የሚሉት እንዴ ከፈርኩ ታውሎ ለቁ ተይላ ቢላ ማለት ይሄ ነገር ያከፍራል። አብዱላህ አልአረሪ እኮ ታሪክ ሶላት አይከፍርም ነው የሚለው حال الاعتقاد يعني احمد الرفاع اجاك رسول الله صلى الله عليه وسلم الجسم على السامن برو ما من انا مشكك كصلات متو يا بلطال بلا تامن الله انديك بلو نو ميا كفر وسط بالله تكذيب للواقع انا علي مالك يالون هنيت عند ما استبرل نو ميقطر به تاديا مندنو عندن بالقراننا بحديث رغتنيته يالترغاغط النجر يتنيو باي قاعده تفكرون لا استاذ الحمد لله قلت والله በጣም ትክክል ነው የሚገርም ነገር ካነው ወደ ኢንካር ወደ ምናምን ወደ ሌላ ነገር ነው የሚያዝን ሰው الله السلامه والعافيه المهم ማይክ ያዘው እንድማችን جزاك الله خير ደስ ስላለኝ استاذ الحمد لله አነጋገር الله الرحمن الرحيم መጀመሪያው ጥያቄ هل عبد الله الهارري የሚያምኑበት አቂዳ ካፊሮች ናቸው ወይስ ሙስሊሞች ናቸው በመጀመሪያ ይሄ ጥያቄ ተክፊር የሚባለው ነገር በታዕይን በጅምላ ሊሆን አይችልም ማለት ነው። ሼክ መሐመድ ነስሩዲን አልአልባኒ የተናገሩት ነገር አለ ወይም ደግሞ ማንኛውም ዑለማ የሚናገረው ነገር ኡስታቸው መግሩር ቢህም ሊኖር ይችላል አውቋቸው የሚከተል ሊሆን ይችላል ለነሱ ወስፍ ደቂቅ በጣም ጥሩ ወስፍ የሚሆናቸው ስለነሱ በحث ያደረጉትም ዑለሞች እነሱ ሲገልጹ የሚገልጹት ምንድነው የሚሉት በእምነት ዙሪያ ላይ ሙርጃዎች ናቸው ነው። ሙርጃ ማለት تكبارن كأمنت قرابرو يمايو بايسجد بايصوم حج بارق وهو مؤمن مسلم خلاص هذا إيمانهم أولا بصحابوش فانتا سنايتشو سلا صحابوش كالاتشو نمنت سنايتشو دمهم رافضة روافضة ناتشو شعاء ناتشو مالتنا كنياتهم نص عبد الله العرارين نخالي بن الوليدين معاوية بن أبي سفيان عند الزيك وطرنا الذين هم خرجوا على علي ماتوا ميتة جاهلية أن معاوية أن طلحة بن عبيد الله حتى يتكلم بلسانه الخبيث على عائشة أعوذ بالله حتى أصلا عائشة درس النقرة يا جماعة هذا الرجل يعني معتوه خفيف العقل نصويه سلزهم بصحبوش فانتاس ناتشو شعار رافضوش ناتشو ومن ناحية التكفير كتكفير أنصار ناتشو دمو خوارجوش ناتشو النرسو خوارج بلو مالت يعني قاطع الطوشال بعلي بن أبي طالب زمني تكسطو طائفة وش نبارو مقنياتهم نسو تكفير يوش ناتشو عند علم إما أن تكون معنا ويابرهن تهون النادلة ويجن ياتك أراني تهون عليه ينسو تك أراني كون كبرو مالت دمو كافرنا على الأقرب تملكتوت يكفرون ابن جرير الطبري يكفرون محمد بن خزيمة يكفرون عثمان الدارمي يكفرون شيخ الإسلام تيمية يكفرون ابن القيم جوزي يكفرون شيخ عبد العزيز بن باز يكفرون الأستاذ سير سابق يكفرون التعاون على النهي والمنكر يمبال يكرم قليلهم كافر كافر كافر كافر كافر سلازم بزهي جيتاسي تايو خوارج وشناتهم وأما من ناحية السياسة وهو الأخطر على الأمة الإسلامية كبوليتيكا أيتاتشو يهينو عدقو عدقوهم بأمة الإسلامية ملاي ستاي بتعو كفتن يو عدقا عندما ننوهم بودين راساتشو يسبكو راساتشو بيعملكو كوي دمو بتعم يعني خطراتشو نميكبلاتشو ينورم كيتنو يميمت أو فرانك كيتنو يمياجي متدعم كيتنو يمياجي ممولو مانو يميبالو يهينو كبارو تشقراهون يعني ببساطة شديدة باتشر جلس هي طائفة بودنش أحباش مالت تهريكوها أصابع صهيونية يأيه دوشتات يميان كساتو يهونو بودنوش ناتشو يهينو أخطرو بمبئتوبيا مسلموش لي والدليل على ذلك بزلي دليلو إن شاء الله نودا عربين يتترقموا على نيالون يعني النسو أيه دوش راساتو يصافت من صحافنو أيه دوش راساتو يثنون عليهم يا مساقنو أتشوال ويمدحونهم ويطرعونهم فوق الأسيم حتى لبنان لي ميقر ما يتشونه قال ليبانوس لي يرسبر ستقور النت بنبرة بتجيزي جريدة السفير ميبال لي يرسبر ستقور النت بنبرة بتجيزي عرض برج أبو حيدر ميبال عبد الله الهاررين يرسو تكتوتشي يا لبت مبوتا إسرائيل تدخلات تدرقون برزكاب لي لا تقصف والأمر الثاني بقول التنية درجة وهذا مسجل أيضا ميجر ما يشونه غير عبد الله الهرري لبنان عند يجيبا الأستاذ السيد رشيد كباني مفتي مع ميم لبنان استند يجيبا تكلكلوا نبر كزام لهاجر يومنجست يبريت أنا إنجليز هاجر عم بس هدري توانا دولة مقبات على بس هو يبلان يجيبا الميم سلسلة شو الميم بتأم عدقينج خط روش ناتشو بيتو بيا مسلمش لين ليلو صفاته بتأم ميجر ما يشونه غير أي مسلم لا يتفق معه مسلم غير ايسمامو كمسلم وچ ياله غير نو يمسماموت በጣም ይገርማቸው አልኩ سبحان الله العظيم እና በጣም አደገኞች ናቸው ሰዎችን በቀቢላ መጥራት ይቻላል ወይ ነው መሰል ሌላው ጥያቄ والله ሰዎችን በቀቢላ መጥራት ያንን ነገር ማያስቀይም ከሆነ ችግር የለም ምንም አይነት ችግር የለም ግን تعصب ጥያቄህን የተረዳሁት በትክክሉ ተረድቼው ከሆነ ማለት ነው الله سبحانه وتعالى يا أيها الناس إنا خلقناكم إنا فترناكيو هذا من ذكر وأنثى كوندنا كسيت وجعلناكم شعوبا وقبائل نجدنا هزب ما ذرقناكيو لتعارفوا عند التتوق وعلى إنا أكرمكم عند الله أتكاكم لمسالي ما نتصال هاشمين دزها العنيزين دزها بلو ببودنا ويم በአካባቢያቸው ወይም በቀቢላቸው ቢጠሩ ችግር የለውም ያንተን ጥያቄ የተረዳሁት በዚህ መልኩ ከሆነ ወይም ማይክ ያዝና እንደገና አብራራ ጥሩ ጀዛከላህ جزاك الله خير. سوتشين بك يا نجر ماسك أي ما تشوك هنا وين شجرة له. لما سالي عند عالم علو مكة وسط. حررين أشوا نز عالم. هذا لا. مصحف صفوان حديقة الروح والريحان في تفسير القرآن يمي بالو مصحف ثلاثات الرازنو عند الزواو كوك الكوكب الوهاجة في شرح سنوي بن ماجه يمي بالو يساتشو مصحفنو شيخ محمد الأمين الحرري نو مي بالوت وده هاجر انتساب مهم تروم مطفوم انتساب الدرجة يمن ما ينتشقر يدلهم نقرقن سوى يون يمياسك أي موقع هنا كزانا قر عدو لادرقو السو اندي تطرى بفضل قبت مطرات اللبت ليلا معاليم على الوتوبيا ويمكة وسط الشيخ محمد علي آدم على ولوي يميبالو ولويو شيخ محمد علي آدم ارساتشو دمو زخيرة العقبة في على المجتبى او غيات المنع على المجتنى ميبالون وداربا يأكل جزء يسعفو عالي مناتشو عالميم للي يفدلكو تنزهو للتعاليمو مكانو منورود نقول قم بعرب وتشات قرار من اللي جواه شو بزنه شيخ محمد علي آدم الولو شيخ محمد الولوي أو شيخ محمد الهرري إنه يمن ما ينتقن يعني يوم سوية يمناس قط أو كهنا كذا هالقرار مراك ألبن ما لنا والله أعلم جزاك الله نقول قم يالتبرع اللي نقول كون دم أنت ياك يرسو تك التواش كاري عبد الله الهرري تك التواش كاري تجينا إنه نقولنا يرسو تك التواش كعقيدة شو أحباشنو أحباش ميلو لنرسو ينرسو العقيدة وصف يميادرق الجلالس نو مالنو على حبشي نو مباري اللباتشو النرسو مكنياتهم كاليبانوس ميهونو كايتوبيا ميهونو كاليلاقر ميهونو يهنو اللي قلساتشو ميتشنو والله أعلم انا تنش قراء مالت يرسو تكتواشكو هونو بزهم الكونو والله أعلم جزاك الله ما يكاز أستاذ أبو محمد جزاك الله السلام عليكم جزاك الله جن مايك في تاكين مايك السلام عليكم يا كاني يا الله معكم السلام لله وصدق أنت بارك الله فيكم وقامة تسيبلونا إن شاء الله السلام عليكم مايك في السلام عليكم التصمم نبر الدقم يا لاتون التصمم نبر أهواشت إني عزم بلان تنستان عيدا لم انتن القرآن يا جبريل عليه السلام قال نوسن تنكر راي هنا من رجالين من رجات من دنا يوم كقرآن إلى له إنه يتلقى لهنا متقصص روتر التكفير لقى له إنه لقول رسول الكريم يميلون من رجاء أرجع يقرب لنا وزه قد إلى بأبرار لنا إيه مالت يا جبريل عليه السلام قال نو يميلون نم يا قروت السلام عليكم إن جراي جبا مندي فيزا كوت الله ثم يجبا أشي እህታችን ኑርጀና አለሽ ሩሙ ላይ ይስማሻል መናገረው አህባሾች የቁርአኑን አንቀጽ ተጠቀሙት አይደለም እንደው መልስ ወስጥ ከመግባታችን በፊት አንቺም ምላሹን በደንብ አዳምጪ እኛም እስቲ ነጻ ጥያቄን ጠይቃቸው የተጠቀሱት የቁርአን አንቀጽ ማን ነው የተናገረው ብለው ነው ማስረጃ የሰጡሽ ቁርአን የጅብሪል መሆኑን ማን ይናገራል ብለው ነው إنه لقول رسول كريم يا لو ما أنه بلونه ملسم يساتوش الله بقرآنه يا جبريل مهون تناقرن وعيد اللي قالوش أنت أتبت بتبت أنه تنش قم بلاتشو كاسواتشو راسو نققراتشو ندمي قاتش آيه سايم الله يتناقر أنا يمناقر ويا جبريل نو بلو ينقر البلو ما السب راسو ستين دو تنش ما يحسب عامرو يالو سو يكبلو وال نور جنة قبتوش هالي يالكو يالو هدقن قبتوش هالله هنانشي مكنياتهم قرآن يا جبريل نققر نو بلو سيامنو ما سرجاتشن الله بقرآن ينقر هالالو بقرآن لا يتناقر والله كهونا يا جبريل نو بلو ما سرجا مفلق راسو من دن نوستي ويس قرآن يا جبريل لما هونو جبريل بقرآن ينقر لنو عندي هن يزو هم قدي اشي ليلاو جماعة سقبتو ثال نجاة القباشم اشي اهونم مدق موالو بدن بسمو احباشوچ قران يگيتاچن يا الله قال سايهون يا ملائكاو يا جبريل نگگر نو አሉ يا ملائكو يا جبريل نگگر لمهونو مندنو ماسرجاچو سنلاچو በግልጽ ቋንቋ አላህ በቁርአን ላይ የጅብሪል መሆኑን ነግሮናል አሉ። አሁን እዚህ ላይ አስመሩበት። አላህ በቁርአኑ ላይ የጅብሪል መሆኑን ነግሯል ካሉ የተናገረው አላህ ነው። ተመልከቱ እንግዲህ የጅብሪል ነው ይያለ። ተመልሰው ደግሞ ያንኑ ቃል የማን ነው ስንላቸው የጅብሪል ነው ይሉናል። ይሄ አይጋጭም? አላህ ተናገረ ይያሉ ማስረጃ ካላህ ቃል ያመጡ ድምዳሜውን ግን የጅብሪል ማድረግ ራሱ ምን ያህል ሞኝነት ውስጥ እንደተዘፈቁ አያሳያችሁም ወይ? ሻሁን ግልጽ ያልሆነላችሁ ወንድም እህቶች አላችሁ? ኸይር ጥሩ። ሁለተኛ ጥያቄ ውስጥ እንግባ። መልስ ላይ አልመጣንም። አው በሌላ ጎን እኮ ያው ነው እኮ የጌታችን ቃል መሆኑን መስከሩ ማለት ነው። ካላወቁት አንግል ያላህ ቃል መሆኑን መስከረዋል ነው። ወደ ሁለተኛው ጥያቄ ደግሞ እንግባ። إنه لقول رسول كريم የሚለት ሱራ ላይ ተጠቅሷል። አንደኛው ሱራቱ الحق ላይ ነው ያለው፣ ሁለተኛው ሱራቱ التكوير ላይ ነው። አሁን እዚህ ጋር እህቴም ኑርጀና ያዳመጥ በሁለቱ ቦታዎች إنه لقول رسول كريم ይህ ቁርአን የክብር መልእክተኛው ቃል ነው ብሎ ከተናገረ ملمراد بالرسول አደም በድሩ ባካ እንዴ ملمراد بالرسول መልእክተኛ ማለት የተፈለገው እዚህ ጋር ማን ነው? هو رسول الملك ام رسول البشر መልአኩ ጅብሪል ነው ወይስ ነብያችን አለይሂ ሰላቱ ወሰለም ነው? ይሄንንም መጠየቅ አለብን። ለምን ጅብሪልም ረሱል ነው ነብያችን አለይሂ ሰላቱ ወሰለምም ረሱል ናቸው? ምንም ሸክ የለውም። ሶ ወደ ጅብሪል ለማስጠጋት ማስረጃ ምንድነው? የሱረቱል ሐቃን ካየነው ያለ ምንም ጥርጥር ነብያችን አለይሂ ሰላቱ ወሰለም እንጂ ጅብሪል መሆኑን አያመላክትም። እንዴት እሳቸው መሆናቸውን ልናውቅ ቻልን ከተባለ እንሄድ ወደ ሱረቱል ሐቃ 69ኛው ሱራ። ጌታችን በሱረቱል ሐቃ 69ኛው ሱራ ከቁጥር 38 ከ38 እስከ 47 ያለውን አነባዋለሁ ተከታተሉ። ከ38 እስከ 40 አዑዙ ቢላሂ ሚነ ሸይጣን ረጂም ፈላ ኡቅሲሙ ቢማ ቱብሲሩን ወማ ላ ቱብሲሩን إنه لقول رسول كريم وما هو بقول شاعر قليلا ما تؤمنون ولا بقول كاهن قليلا ما تذكرون تنزيل من رب العالمين ولو تقول علينا بعض الأقاويل لأخذنا منه باليمين ثم لقطعنا منه الوتين فما منكم من أحد عنه حاجزين وإنه لتذكرة للمتقين. እሺ ይሄኛውን አሁን እንመለከተዋለን። ነብያችን አለይሂ ሰላቱ ወሰለም መሆናቸውን ማመላከቱን ጌታችን ፈላ ኡቅሲሙ ቢማ ቱብሲሩን በመታያቸው ነገሮች ሁሉ እመላለሁ ይላል። ኡስታዝ ሀቱ ብርሃነኩም ከተመለሱ እጆትን ያውጡልኝ። ወማ ላ ቱብሲሩን እንደዚሁም በመታያቸው በማትመለከቷቸው ነገሮች እመላለሁ። ኢነሁ አለ የመሐላውን ውጤት ሲነግረን አይል ቁርአኑል ከሪም ይህ ቁርአን ለቀውሉ ረሱልን ከሪም የክብር መልእክተኛው ቃል ነው አለ። አሁን እንለፈው ይሄን መልእክተኛ ስሙ ማን እንደሆነ ወደፊት ነው የምናውቀው። የክብር መልእክተኛው ንግግር የመልእክተኛው ቃል ነው። ይሄ መልእክተኛን ጌታችን አላህ ከላዩ ላይ ሲከላከልለት እንዲህ በማለት ቀጥሎ ገለጸው። ወማ ሁወ ቢቀውሊ ሻዒር የባለቅኔ የገጣሚ ንግግር አይደለም። قليلا ما تؤمنون تنش انكو اتامنون ماله اياتو زيغا وما هو بقول شاعر يبالك اني يغطامي نغغر ايدلم ጌታችን አላህ ቁርአን የገጣሚ ንግግር አይደለም ብሎ ከቁርአን ላይ ይህንን ባህሪ ሲያነሳ ገጣሚ ተብሎ ማን ተሰደበና ነው? አሁን አንደኛ ጥያቄ እዚህ ጋር ነው። ሙሽሪኮች በቁርአን ያስተባበሉ ሰዎች ማንን ነው ገጣሚ ያሉት? ነብያችን አለይሂ ሰላቱ ወሰለም እንጂ መላእካው ጅብሪልን አይደለም። ስለዚህ አላህ እየተከላከለ ያለው ከማን ላይ ነው? ከነብያችን አለይሂ ሰላቱ ወሰለም ላይ ነው። ይሄን ያዙ። ቀጠለ ወላ ቢቀውሊ ካሂን የጠንቋይም ንግግር አይደለም ማለት። ማን ነው ካሂን የተባለው? ጅብሪል ነው አይደለም? ነብያችን አለይሂ ሰላቱ ወሰለም ናቸው። ስለዚህ ይሄ ክብሩ መልእክተኛ እንጂ እናንተ እንደምትሉት ባለቀኔ ወይንም ደግሞ እብድ አይደለም፣ እናንተ እንደምታስቡት ጠንቋይ አይደለም እያለ ነው። ቀሊላ ማ ተዘከሩ ትንሽ እንኳን ትገሰጹም እንዴ አለ። ስለዚህ በዚህ አያት ላይ ኢነሁ ለቀውሉ ረሱልን ከሪም የክብሩ መልእክተኛው ቃል ነው የሚለው ጅብሪል ሳይሆን ነብያችን አለይሂ ሰላቱ ወሰለም መሆናቸውን እንያዘው። ወደ ዋናው መልእክት እንመጣለን። አሁን እነዚህን ሰዎች ለመጠየቅና አስተሳሰባቸው ከንቱና ራቁት ለማስቀረት ብቻ መንገዱን ለማሳየት ነው። ሱረቱ ተክዊር ላይ እንሂድ። ኦኬ በሱረቱ ተክዊር 81ኛው ምዕራፍ ላይ 81ኛው ምዕራፍ ላይ አንቀጽ 19 አንቀጽ 19 እስከ 21 አንቀጽ 19 እስከ 21 ጌታችን ምን ይላል? በዚህም አያት ላይ አዑዙ ቢላሂ ሚነሽ ሸይጣን الرجيم ኢነሁ ለቀውሉ ረሱልን ከሪም ذي قوة عند ذي العرش مكين مطاع ثم أمين وما صاحبكم بمجنون ولقد رآه بالأفق المبين وما هو على الغيب بضنين وما هو بقول شيطان الرجيم فأين تذهبون إن هو إلا ذكر للعالمين لمن شاء منكم أن يستقيم وما تشاءون إلا أن يشاء الله رب العالمين. በዚህ አያት ላይ ደግሞ መላእካው ጅብሪል አለይሂ ሰላም መሆኑን እምናገኝበትን ሀረግ መዘን እናወጣለን። ጌታችን ምን ይላል? ኡስታዝ መጣዋል? ቲርስ እጅ ያወጣው ኡስታዝ ተመልሰዋል? ኦኬ خير እሳቸው ከመጡ መልእክት ይሰጠኝ። ኢነሁ አለ አሁንም ይህ ቁርአን ለቀውሉ ረሱልን ከሪም የክብሩ መልእክተኛው ቃል ነው አለ። ይሄን መልእክተኛ ሲገልጸው ቀጥሎ ምን ይላል? ዚ ቁወቲን የኃይል ባለቤት የሆነው አለ። የኃይል ባለቤት አንደኛ ጅብሪል መሆኑ በዚህ አያት ላይ ዚ ቁወቲን ተብሎ መገለጹ። ለምን? ሱረቱ ነጅም ላይ ጌታችን መላእካው ጅብሪልን አለመሁ ሸዲዱል ቁዋ ኃይሎቹ ብርቱ የሆነው መልአክ አስተምሯቸዋል ብሎ ይገልጽልናል። ዚ ቁወቲን ተብሏል እዚህ ስፍራ ላይ የኃይል ባለቤት የሆነው ይሄ መልእክተኛ አንድ ጅብሪል መሆኑ፣ ሁለተኛ ዒንደ ዚል ዓርሺ መኪን የአርሹ ባለቤት አላህ ዘንድ ልዩ የክብር ስፍራና ማዕረግ ያለው፣ ሶስተኛ ሙጣዒን ሰመ በላይኛው አድማስ ያሉ መላእክት የሚታዘዙለት። ማን ነው አፍደሉል መላኢካ? በላይኛው አድማስ ያሉ መላኢካዎች የሚታዘዙለት ጅብሪል አለይሂ ሰላም ነው። አሚን ይላል። አራተኛ ደግሞ ለጌታ ወሂ ወይም ትእዛዝ ታማኝ ሆነ ይላል። ምክንያቱም ነዘለ ቢህ ሩሁ ለአሚን ይለዋል ቁርአን። ታማኙ መንፈስ ጅብሪል ይዞት ወረደ ነው የሚለው። እዚህ ቦታ ላይ የተገለጹ ባህሪያቶች የመላእካው ጅብሪል ሲሆን፣ ሱረቱል ሐቃ ላይ ደግሞ የተገለጸው የነብያችን ነው። ስለዚህ ከጌታችን ከአላህ ቃል ማስረጃ አለን ብለው አህባሾች ያመጡት ኢነሁ ለቀውሉ ረሱልን ከሪም የክብር መልእክተኛው ቃል ነው የሚለውን ይሄንን መልእክተኛ እንደነሱ ድምዳሜ ከሁለቱ ለአንዱ መስጠት ግድ ይሆናል ማለት ነው። ሶ አሁን ጅብሪልን ነው የሚመርጡት ወይስ እሳቸውን? ሁለተኛ ጥያቄያችን ይሆናል። ገብቷችኋል? አሁን ማንንም ትመርጣላችሁ ብለን መጠየቅ ግዳጅ ነው። ወይ የመላእክቱ ጅብሪል ነው ይበሉ፣ አዎ የመላእክቱ ጅብሪል ነው ብለን መርጠናል ሲሉ ሱረቱል ሐቃን ምን ልታደርጉት ነው ብለን መጠየቅ አለብና፣ ወይ ደግሞ ሱረቱል ሐቃን ተከትለን የነቢያችን አለይሂ ሰላቱ ወሰለም ቃል ነው ብለን አምነናል ካሉ ታዳ ጅብሪልን ምን ልታደርጉት ነው? ሱረቱ ተክዊር ላይ ተጠቀሰው ያለው አማራጭ ምንድነው? ሁለቱ በጋራ የሰሩት ነው ይበሉ፣ በጋራ ያወጣጡት ነው ብለው ደግሞ ይናገሩ። ወልዓዙ ቢላህ ሚነል ኩፍር። ስለዚህ አጣብቂኝ ውስጥ ናቸው ማለት ነው። አሁንም ግልጽና ኃይለኛ ማስረጃ ሚለው ከንቱ ሆነ ማለት ነው። በሁለት መንገድ ጥሩ፣ እነዚህን ሁለት መንገድ ከተረዳን አሁን ወደ ቀረው እንሂድ። ምንድነው የቀረው? አሁን ጥያቄው ወደኛ ይመጣና መልኩን ቀይሮ ታዳ እናንተ እነዚህን አንቀጾች ምን ልታደርጉት ነው ሊሉን ነው። ያላህ ቃል ነው ብላችሁ የምታምኑ ከሆነ እሺ እናንተ አንቀጹ ምን ትሉታላችሁ? ምን ብላችሁ ተረጓሜ ልትሰጡት ነው ካሉን አሁን እኛን መልስ ደግሞ እንጀምር። ጥሩ፣ እኛ የምንሰጠው ምላሽ እንደውም ቁርአን ያላህ ቃል ነው ብለን ስንናገር ቁርአን ያላህ ቃል ነው ብለን ስናምን ማስረጃ ራሱ ምንናረገው ይሄንን አንቀጽ ነው በሏቸው። ያላህ ቃል መሆኑን ከሚናገሩ የቁርአን አንቀጾች ውስጥ አንደኛው ማስረጃ ኢነሁ ለቀውሉ ረሱልን ከሪም ማለቱ ነው ብለን በተቃራኒው መቆም አለብን። እነሱ ያላህ አይደለም ብለው ያመጡትን እኛ ያላህ ለመሆኑ ማስረጃ ልንሰጣቸው ይገባል ማለት ነው። እንዴት ሆኖ ነው ያላህ ለመሆኑ ማስረጃ የሚሆነው ካሉን፣ በሉ አሁን ወደ አንቀጹ እንምጣና አንቀጹን እንመልከተው። ተደብር እዚህ ጋር ነው። አሁን እናስተንትን። ጌታችን ምንድነው ያለው? ኢነሁ አይል ቁርአንል ከሪም፣ ይህ ቁርአን ማለት ለቀውሉ ረሱልን የመልእክተኛው ቃል ነው አለ። ረሱል የሚለው ውስጥ ድብቅ ሚስጥር አለ፣ ማስተዋል ያልቻላችሁት በሏቸው። ለቀውሉ ረሱልን ከሪም የመልእክተኛው ቃል ነው ካለ ረሱሉ ማን ነው? አሁን ጥያቄ እንሂድ። እንግዲህ ቅድም ወደ ተባለው ጅብሪል ነው ተብሏል። አንደኛ ጥሩ፣ መላእክቱ ጅብሪል ረሱል ነው፣ መልእክተኛ ነው። ረሱል ተብሎ ከተገለጸ ረሱል በሚለው ቃል ውስጥ ሁለት ድብቅ ሚስጥሮች አሉ። አንድ ቅኔ ሲነገራችሁ ህብረ ቃሉን ታወጣላችሁ። በህብረ ቃል ውስጥ ከላይኛው መስመር ጋር በማያያዝ ሰሙን ታወጣላችሁ። እንደገና ደግሞ ወርቁን ትናገራላችሁ አይደለ? እዚህ ውስጥ ሁለት ሚስጥሮች አሉ። ረሱል የሚለው ውስጥ አንደኛ ሙርሲል ላኪ አለ። ምንጊዜም መልእክተኛ ካለ መልእክተኛ በሚለው ውስጥ ላኪ መኖሩን ያሳየናል። ላኪ ሳይኖር የተላከ ሊኖር አይችልም። ሁለተኛ ደግሞ የተደበቀው ሙርሰሉም ቢ ይዞት የመጣው መልእክት አለ። መልእክተኛ ላኪ ይልከዋል፣ ይዞት የሚመጣው መልእክት አለ። ይሄ ቁርአን ለቀውሉ ረሱልን የመልእክተኛው ቃል ነው ብሎ ሲናገር ጌታችን ጅብሪል ከሆነ በአንቀጹ ላይ የተፈለገው ጅብሪል ረሱል ነው። በዚህ አየት መሰረት አዎ ማን ላከው ነው ጥያቄው። አሁን አንደኛውን ድብቅ ያውጡልን። ማን ነው የላከው? የላከውማ አላህ ነው ይሉናል። ጥሩ፣ ምን ላከው? ምን ላከው? ምን ሊሉ ነው እዚህ ጋር? አላህ ላኪ ከሆነ ጅብሪል መልእክተኛ ወይም ተላኪ ከሆነ ምንድነው የላከው? ቁርአንን ሰጥቶ ላከው ካሉ የጅብሪል መሆኑ ሊቀር ነው። የጅብሪል መሆኑ ሊቀር ነው ቁርአንን ሰጥቶ ልኮታል ከተባለ። አለበዛ ደግሞ ቁርአን የጅብሪል ነው ካሉ ደግሞ ጅብሪል መልእክተኛ ነው ረሱል ነው መባሉ ትርጉም አልባ ሊሆን ነው። ምን ይዞ ነው መልእክተኛ የሚባለው? መልእክተኛ የተላከው መልእክት ሲኖር ነው። የራሱን ንብረት አውጥቶ የሰጠ መልእክተኛ ይባላል እንዴ? ኑርጀና እህታችን አሁን በማይክ ጠይቀሻል አይደል? ጥያቄው ያንቺ ነው። ተልከሽ ነው ይባላል እንዴ? አንቺ ተልከሽ ነው የምትባዩ ጠይቂ ስትባይ ነው። የሌላ አካል ጥያቄ ሲሆን ነው። እዚህ ጋር ጅብሪል ረሱል ከሆነ ላኪው አላህ ነው። የተላከው ምን ሊሆን ነው? የተላከውማ ቁርአን ነው። ምን ያከራክራል ካሉ ስለዚህ የጅብሪል አይደለማ። ባይሆን ለቀውሉ ረሱልን ያለው ለአይ ለተብሊግ ረሱልን ከሪም መልእክተኛው ይዞት ያመጣው ያደረሰው አድርስ የተባለው ቃል ለማለት እንጂ ከልቡ ያፈለቀው እሱ ራሱ የተናገረው ማለት አይደለም። ወደ ራሱ ማስጠጋቱ ድርጊቱን በታማኝነት ማድረሱን ለመግለጽ እንጂ የጉዳዩ ባለቤትና ምንጭ አድርጎ ያፈለቀው ጅብሪል መሆኑን አያሳይም። ይሄ አንደኛው ማስረጃችን ነው ማለት ነው። እኛ ያላህ ቃል ነው ብለን ስናምን ረሱል በሚለው ውስጥ ሁለት የተደበቁ ምስጢሮችን አውጥተን ነው እናስረዳቸው ማለት ነው። የቅድሞቹ ሁለት ጥያቄዎች እንደተጠበቁ ሆነው ተጨማሪው ማስረጃችን ደግሞ በሁለቱም አንቀጾች ላይ እስቲ ወደፊት ወረድ ብለን ስናየው እንዴት እንደሚገልጸው ደግሞ እንይ። የሱረቱ الحቃው ስለ ነብያችን አለይሂ ሰላቱ ወሰለም ያወራው انه لقول رسول كريم يكبر ملكتኛው የነብዩ መሐመድ አለይሂ ሰላቱ ወሰለም ቃል ነው ሲላን ከጅብሪል በታማኝነት ተቀበለው ለኡመታቸው ስላስተላለፉ ነው። ግን ወረድ ብሎ ምንድነው ያለው? وما هو بقول شاعر የባለቀኔ ንግግር አይደለም قليلا ما تؤمنون ትንሽን እንኳን አታምኑ ولا بقول كاهن የጠንቋይ ንግግርም አይደለም قليلا ما تذكرون ትንሽን እንኳን አትገሰጹም እንዴ تنزيل من رب العالمين كعلماتو جيتا كالله يتوردى نو عليه ايه ماسرجا مو هنا يچلم نغغرو يساچو كونه اساچو يافلقوت كونه وي جبريل يامطاو كونه لمندنو كعلماتو جيتا تارا مالت ياسفلغو تنزيل من رب العالمين كعلماتو جيتا كالله يتوردى نو يلال ازيو لاي سلازي حسابو راسو كونتيكستون سنايو يا الله مهونون ياسايال አራተኛ ማስረጃችን ደሞ ቀጥሎ ምን አለ? ተንዚሉ ምን ረብ العالمين ካለ በኋላ ወለው ተቀወለ علينا بعض العقاويل ይሄስ ማስረጃ ለሆናቸው ወለው ተቀወለ ቢቀጥፍ ኖሮ علينا በእኛ ላይ ይላል ጌታችን አላህ بعض العقاويل كفيل قطفتن እኛ ያላልነውን በእኛ ስም ተናግሮ ወደ ራሱ አስጠግቶ አላህ አለኝ ብሎ ቢል ኖሮ አለ። ተመልከቱ እንግዲህ የኔ ነው ይያለኮ ነው ጌታችን አላህ እኛ ያላልነውን ብሎማ ቢሆን ኖሮ በስማችን لاخذنا منه باليمين ወዲያውኑ በኃይል እንይዘው ነበር ثم لقطعنا منه الوتين የደምስ የሚገናኝበትን ስሩን ደሞ እንቆርጥለት ነበር ወዲያውኑ ግን የኛ መሆኑ የተረጋገጠ ነው እኛ ያላልነውንም አላህ አለኝ ብሎ ቀጥፎ አላወራም ይሄን ሁሉ ርምጃ እንወስድበት ነበር فما منكم من احد عنه حاجزين ከናንተ ውስጥ አንድም ሰው የለም የዛኔ ከአደጋው ሊያተርፈው የሚችል ብሎ ጌታችን አላህ የራሱ ንግግር መሆኑን ገለጸልን ማለት ነው። የሱረቱ ተክዊሩን ልጨርሰው ኡስታዝ አቶ ቡርሃነኩም እጃውጥተዋል። ሱረቱ ተክዊሩ ላይ ደግሞ ምንድነው ያለው? انه لقول رسول كريم ذي قوة عند ذي العرش مكين مطاع ثم امين امين متلو علي اسمروبات ታማኝ ማለት ነው። ጅብሪል በመንደነ ይታመነው የጅብሪል ታማኝነት ምን ላይ ነው ያለው? የራሱን መልእክት መስጠት ታማኝ ያሰኛል እንዴ? ታማኝ የሚያሰኘው ከሌላ አካል በአደራ የተሰጠውን ነገር ለሚገባው አካል ሲያደርስ ነው አይደለም እንዴ? ስለዚህ ጅብሪል የራሱ ቃል ከሆነ የጅብሪል ንግግር ከሆነ አሚን የተሰኘው በመኑ ነው ብሎ መጠየቅ ነው። ጅብሪል በመንደነው ታማኝነቱ ታማኝማ የሚሆነው የራሱን ንብረት አውጥቶ ይሰጣል ምን ማለት ነው? ታማኝነት ትርጉሙ በአደራ የተቀበልነው ነገር ስናደርስ ነው። ነብያችን አለይሂ ሰላቱ ወሰለም አሚኑላህ ፊል አርድ ናቸው አይደለም? አላ ተአመኑኒ ወአና አሚኑ መን ፊስ ሰማእ ብለዋል። ከሰማይ በላይ ያለው ጌታ አላህ እኔ ነኝ ያመነኝ እንዴት እናንተ እኔን አታምኑኝም አሉ። ለምንድነው እመኑኝ የተባሉት? ያሉት ከአላህ የሚመጣላቸውን በታማኝነት ስለሚያደርሱ ሳይጨምሩ ሳይቀንሱ ሷዲቁል አሚን የተባሉት ለዚህ ነው። ጅብሪል ታማኝነቱ የራሱን ንግግር ማድረሱ ነው ከተባለ ይሄ ተራ ቀልድ ነው የሚሆነው። እና ምን ያህል እንደተረዳችሁኝ والله اعلم على كل حال አድና ሸክትንሽ የጎመን ዘር ፍሬ እንኳን ያክል ጥርጣሬ ሊኖረን አይገባም። ያቀረቡት ማስረጃ ራሱ በእነሱ ላይ ነው ማስረጃ የሚሆነው። والله اعلم ማይክ ፍሪ بسم الله الحمد لله والصلاة والسلام على رسول الله وعلى آله وسلم جزاك الله خير استاذ ابو حيدر يا حيدرن نغير كماشو ني يتقررطا نبر انتن يالكوت ل هتاچن لطيقهچو طياقي نبر ملسو ويس طياقي يطيقهچ ياله نبرنا اندز صق يالو ما ادري من اندطيقهچ ين ابو حيدر سلسفت الكلام نبر ملس يطو يالوت اندزا نبر ملسو ወስ ጥያቄሽ እንደዛ ነበር? አፍቶን አሃ ለአቡ ሃይደር የሚተነተኑት መስአል የሆነ ጥያቄ እየጠየቀች ያለ በማያልሽ ነበር መካከል እንደዚህ ወይ ማይካጅና ምን ነገር አልገባኝም እየጠየቅሽው አው አቡ ሃይደር ሲዘረዝሩልሽ የነበረው አንቺ እየጠየቅሽው ጥያቄ ነው ይህ ሆነ መልስ መስጠት ያስፈልግም ኢንሻአላህ ሌላ ሌሎችን ጥያቄን ካል ሆነ ኡስታዝ አሰላሙ አለይኩም አው ጥያቄው ሚዘረዝረው ነው ግን በመጣራጠር እኮ አይደለም እኔ እኔማ አላህ ሱብሃነ ተዓላ ያለውን ሁሉ ተቀብያለሁ ግን እነሱ በቂ መረጃ ስለሚያስፈልገን ማለት ነው በየሩም ውስጥ አሉ አንዳንድ ነገር እየጻፉ ስለሚሄዱ ያንን ለማወቅ ለመረዳት ነው እና ይሄንን የሚሉት መረጃ አለን ብለው የሚያቀርቡትን ላቀርብ ይችላልኩት እንጂ እኔማ ገብቶኛል በሁሉም ቦታ ላይ የተጠቀሰውን አልሐምዱሊላህ ተረድቻለሁኝ ለዛ ነው እና እንዲረዱት ነው አሁንም ዜሩም ውስጥ ስለሚኖሩ እንዲረዱት ብዬ ነው አሰላሙ አለይኩም ኡስታዝ አው የጠየቅኩት እሱን ነው ሱረቱ ተክዊር ላይ ያለውን ማለት ነው እና እሱን መረጃ ስለሚሰጡ ነው የጅብሪል አለይሂ ሰላም ቃል ደሞሆነ ይሄ ነው መረጃችን የሚለውን ነው የሚሰጡት እነሆ ለቀውሉ ረሱል ከሪም የሚለውን ስለሚሰጡ ያን ነበር ጥያቄ አሰላሙ አለይኩም ኦኬ ሶሪ ሶሪ ኡስታዝ ዱብራኒኩ ማይክ ዘሩ ካንተ በኋላ ወዛለ ጀዛከላ ኸይር ማይክ ፍሪ بسم الله الرحمن الرحيم በመሰረቱ ኮንደዝ በግልጽ አይናገሩ ነበር ኢትዮጵያ ከመጡ ወዲህ እኮ የጅብሪል ቃል ነው አንልም ይሉ ነበር አይደለም ግን አብዱላህ አልሐረሪ ሸርሑ ሲፋት የሚባለው ላይ ከ33 እስከ 34 ባለው ላይ በግልጽ የጅብሪል አለይሂ ሰላም ቃል ነው የጅብሪል ቃል ነው ብሎ ተናግሯል ማለት ነው ዛሬ ኢትዮጵያ ከገቡ ወዲህኛ የጅብሪል ቃል ነው አንልም በመካከለ ሀገር ላይ ሐለል ሀዋ ነው ምን ቆሙ ብለዋል ነበር ምን ሰማው አንቺ ያገኘሻቸው ያው ማሻአላህ ኢትዮጵያ ከመግባታቸው በፊት ነው ማለት ነው አልሙሂም እነርሱ ሱረቱ ተክዊር ላይ ያለውን ኢነሁ ለቀውሉ ረሱልን ከሪም ያለውን እንደ ማስረጃ አድርገው ያመጣሉ በመጀመሪያ አላህ ሱብሃነሁ ወተዓላ ቁርአን የአላህ ቃል አላህ የተናገረበት መሆኑን መካድ የአላህ ቃል አይደለም ማለት ቃሉ ራሱ ይሄ ኩፍር ነው ነገር ግን ይሄንን ዑለሞች እንዴት እንዳሉ ኢማሙ ጣሃዊ ረሂመሁላህ ኪታብ መጽሐፋቸው ላይ እንዳሉ ምናምን ባለፈውም ተነጋግረናበት ኢንሻአላህ አሁንም እናያለን ነገር ግን አላህ ትልቁ ችግራቸው እነሱ ሱይፈተል ከላም ላይ ምንም አላህ ሱብሃነሁ ወተዓላ አይነጋገርም የሚል ትልቅ يعني መረብ አለባቸው አላህ ሱብሃነሁ ወተዓላ ግን እንደሚናገር ራሱ ተናግሯል አንደኛ ወመን አስደቁ ሚንላሂ ሐዲሳ ይላል ካነጋገር በስተኩል ከአላህ ሱብሃነሁ ወተዓላ ያማረ ማን አለ አለ ተመልከቱ ሐዲስ አንድ ወመን አስደቁ ሚንላሂ ቂላ አለ ተመልከቱ በተለያየ ጠራር ነው መናገሩ ቁርአን የአላህ ቃል መሆኑን ከንግግር በስተኩል ከአላህ ያማረ ማን አለ ይላል ሱብሃንአላህ የሙሐመድ ኢብኑ عباره عن كلام الله ميلالو يالنا عباره عن كلام الله ما ندمو يهنيا يمنانبو الله قال عدلم نغير كن من حيث المعنى يا الله قال نو لمثالي